ቁጥር ይበዛል በጂሃድ ከመያመጣው እንደውም ሌላ ዓለም እና ላይ ያኒ والله علي በጂሃድ ወደ እስልምና ያስገባናቸው ቁጥር እና በማግባት ያስገባናቸው ቁጥር ይበዛል አለ ምክንያቱም 30 ሰው 30 ሚስት ካገባ ያንዳንዱ ሚስት 5 5 ከወለደች ምንድን ነው የሚሆነው 30 በአምስት 150 ሆነዋል ማለት ነው ሱብሃንአላህ በሙሉ ሙሐዲና ሙስሊሚን ሆናሉ ማለት ነው طيب የዛሬ እንግዲህ ጥያቄዎቻችን በዚህ ይደመደማል አሁን ወደ አዲስ ትምርታችን ሄድ እሺ እንዳልኳችሁ መጀመሪያ ወንድሞች ጆራችሁና ልባችሁ ስጡኝና ይስልምና ሱብሃንአላህ نقول الحمد لله ምክንያቱም በሁሉ ይገባል በባልና ሚስት ይገባል በሰገራ ቤት ውስጥ ገብቶ እንዴት እንደምትጸዳ ያስተምራሃል በያኒ ወፍ ለምሳሌ ወፍ ወንጭፋ አርገህ አደን ስታረግ እንዴት አርገህ ምታረገው ይነግራሃል ያኒ ጣሃራ ስታደርግ እዛ ይነግራሃል በማን የማይገባበት አለ ዲን እስቲ አምጡልኝ በማንኛውም ነገር ዲን ይገባል ለዚህ ነው አላህ ሱብሃነሁ ወተዓላ وما خلقت الجن والانس الا ليعبدون عليه يعني عباده كله الله بعززه ومسرت عباده ነው የሚባለው ኳስ መጫወት ራሱ ዒባዳ ይሆናል ታቃላችሁ ነገር الناس ስፖርተኛ እንደሆን እንደሆነና المؤمن القوي افضل من ايش من المؤمن الضعيف እንደተባለው اسلام ጠንካራ መሆን አለበት ጡንቻው ባቱ ምናምኑ እንደዚህ ስፖርተኛ መሆን አለበት እንዲያውም ነቢያችን ምን ይል ነበር علموا ابناءكم الرماية والسباحة ይላሉ ብዙ ጊዜ እንደዚህ ይል ነበር ልጆቻችሁ ጦር መወርወርና ስዊሚንግ አስተምሯቸው ይሉ ነበር ስለዚህ እስልምና በማይገባበት ነገር የለም በሁሉ የገባ ይገርማል አንዳንድ ጊዜ ሱብሃንአላህ ለምን እንደዚህ አለ ትላለህ ግን ፍሬው ስታየው ደግሞ والله ከስንት ሊቃውንትና ከስንት የተማሩ ሰዎች ልታገኘው የማትችል ነገር በዚህ በእስልምና ታገኛለህ እና እስቲ እንቀጥል يقول التبتل في الاسلام ممنوع بس نبياتك كلكلوال تبتل مالك على غبام منوكوسي هناله على غبام مندنو مبالو غدام منوكوسي منامن مبالو يما غباو ايه نغر قالوا علماءچو it is war against the fitra يعني كتفطرو طرنت مكفت نو ايه نغر الله فطروال يعني يمغب فلاغوتنا يسيت فلاغوت سيت دمو يمغب فلاغوتنا يوند فلاغوت يتفطره نو بادمنا بحواء يتفطرنا بلجوچاچو يتفطرنا اهون انتي بزي انصار لتارغات تشلم سلازي تبتل مالت نبياتشن بطبق نو يكلكلت الا غبام سيت مال قربم يا اخي كانتي كنبياتشن اتبلطم نبياتشن اغب فتو نعم سلازي التبتل مالت على غبام بلو هيوتهم بمولو على مست مقرات يعني على من مكنيات مالت نو بمكنيات كونه ليلا قداي نو اشي ولتنيا وان احتاج الانسان الى الزواج وخشى العنا بتركه نعم قدمه على الحج الواجب سبحان الله حج ركن من اركان الاسلام نو عند تلك مسسو نو حج ادلم دي كامس مسسوج عند نو ولكن جنزب الله لحج جن سيتفلق الله كلا قبه اني سونتين ألام نمكالك دروب حج اسقطوا حج كوي هدنا أقبى ندزينو ملو شرع مغناتو يانتن نسهننا يسونتن انتن متأبك ألبه كذا مغناتو من إلال من استطاع إليه سبيلا سلميل سلا حج حجو يكوينا أنت أقبى إلال طيب وان لم يخف زنا وين بمطفو نجر مودق يما يفرا كونه جن مجمر حج يارغال كذا الله سيرزقو يا جبال معناتنو اشي اتلو من يلال ومن اعظم اسباب العزوف عن الزواج غلاء المهور ابزانيو كما غبات يميزغيو سوتش طنقوش كتبالو عند تلك سبب የማህሩ መወደድ ነው አሉ። እንግዲህ እናንተ ሀበሻ ممكن አናቀውምኛ ምክንያቱም ማህራችን እስከዚህ ማሻአላህ አላህ ይጨምርላቸው እህቶቻችን ብዙ ማህራ አይሉ ብዙ ክፈለኝ ይሄን አድርግልኝ ምናምን አድርግልኝ አይደለም ያው የታወቀ ነው ማህሩ በአከባቢው የታወቀ ተከፍልና ትንሽ ወርቅ ምናምን ታረጋለ በዛ ልታገባ ይችላል والله አንድ ቀን مش አንድ ቀን ሳይሆን ብዙ ቀን ነው በመحكمه ሄደንና እዛ እንግዲህ ሲጋቡ ባልና ሚስት ማህሩ ስንት ነው አለ ቃዲው እና 1000 አሁን 1000 በኋላ አለው ከወንበሩ እኮ ነው የተነሳው ሰውየው ታሸፉብኛላችሁ አለ ምንድነው ምናሸፈው እሱ ነው 1000 አሁን 1000 ደግሞ ማጀል 1000 ማጀል አለው እንዴት ማህር እኮ ነው ምላችሁ አው ማህሩ እሱ ነው ታቃለህ በቴሌፎን ቲክ ቲክ ቲክ አርጎ የሱን ቫይስ እንትን ምክትሉ ጠራው የሱን ሰክሬታሪ ጠራው የሱን አማካሪ ጠራቸውና ተው ተው ተው ባክ ይህ ሰውየው ይዋሸ ነው ይላል አልዋሸሁም የኖ ሺብር አሁን ሰጣት አንቺስ አላት ለሷ አው ማህሬ እሱ ነው ረዲት ቢሃዳ ነዓም ረዲት ቢሃዳ والله በጣም ተደነቀ ሰውየው ይህ ድሮ ነው አሁን ግን ለመዱት ሳውዲዎች እንደዚህ በመحكمة ስትሄድ ሀበሻ በምን እንደሚጋቡ ያቃሉ ለምን መሰል እንደዚህ የተደነቀው እነሱ ሲጋቡ 150 ሺህ ብር 150 ሺህ ሪያል 200 ሺህ ሪያል በል ሚሊዮን የሚደርሳል ማህር እኮ ነው ሚሊዮን ይላል አባቷ ይከፍላል አለውና ይከፍላል ግን ያ ክስቷ ልጅ ወይም ያጎቷ ልጅ አባቷ ገንዘብ ስለሌለው አሁን አባቱ ገንዘብ ስለሌለው እንደዚህ ሊከፍል አይችልም እዚህ ላይ ጥላቻና ጋፕ ያመጣል ማለት ነው ስለዚህ ምንድነው يعني من اعظم اسباب العزوف عزوف مالت كغابچا ويم كماغبات يميسرق نجر الله بيبال عنده يمهرو وديتا نو اني انجا لاقم اني ماقو يا حبشا دلوست نو لمالت يتشالال دلوست مالت دومو مبروك نو مالت نو يعني سيتوچاچن ركاشوش ناتشو مالت يادلم يعني النبي صلى الله عليه وسلم قال ابركهن مؤونه ايسر نعم ابركهن زواجا ايسرهن مؤونه او كما قال النبي صلى الله عليه وسلم يعني يتغابوا بتقيت مهر يتغابوا مبروك يونه تدار نو ميادرغو قالو النبي صلى الله عليه وسلم ان حقيقه ايه نجر اونت ينو بنيا كاله نينجا بامريكا اوروبا من دمتازو سيتوش علاقم انيا زي جن يتواقه نو ياتشي ورق يتواقش نتش سو اصلا لما قبات سيل يهن اسبو نو ميغبا امت بلان كاوطا مجمر يا مياسبو ورق يهن نجر 10 شي منامن يقرسال بلو ياسكمطال كذا ماهرو 1 شي نو بكا ليلا يلم ليلا كن بتغاب ميادرغوت ليلا غداي نو منامن يغزالاتال منامن يغزالاتال منامن يهن نجر كتغاب يمتا نو سلازي يهن تاقالاچو اندو كنيا غا يسرا نبر سعودي نو አሁን ከኛ 7000 ነው ደሞዙ ከስድስት አመት በኋላ ስራ ከኛ ጀመረና ከስድስት አመት በኋላ ምን አመጣ ሸርባት ሐላዋት ለሰርግ የሚሆን ነገር ያኒ ጁስ ትኑ ጭማቂ ምናምን ካራሜላ ሐላዋት ምናምን አምጥቶ ብሉ አለና እንበላለን ተጣ የምንድነው ስለ በቃስ ጨርሶ ነግራቸዋለሁ አለን በልተን ምናምን ብለን መብሩክ ምናምን አልነው የምን እንደሆነ አናቀም መጨረሻ ምናልን 6 አመቴ ካገባሁ ዛሬ የማህሩ እዳ ጨረስኩ አለ ዛሬ ሳገባ የተበደርኩት የማህር ገንዘብ አሁን ዛሬ ጨረስኩት አለ ስንት ነው ስንለው 150 ሺ ሪያል ከፈልኩዋት አለ ሌላም ሌላም አለ ብዙ ነገር አለ ስለዚህ ይሄ ነገር እነቴ ነው ኢደን ወንዶች ከማግባት በጣም የሚከለክላቸው አንዱ የማህር ብዛት ነው እንላለን طيب ከዛ ከተሉ ان بعض الناس አንዳንድ ሰዎች አሉ ከነጭራሱ አላገባም ይላል ምንድነው والله ጥሩ ሰ ምንድነው ምንለው ጥሩ ሴት ማለት ምንድነው ነው ምንለው السيو مفلقات ست بخلو مسفرع كلا جنيهو على جبام ملال الذي سوي يوم من دونه من رو ملسو من لو وندمي أنتم تفلقات ست بجنة بتشانو متجنيو إن كان قدلتي لله ست يلاكم قدلتي لله وندي يلم حتى النبي صلى الله عليه وسلم قالوا لا يفرقوا عند سوكو عند سيتن أيت ألام مكناتهم بزا باند نجر كلام سجنات ليلا نجر يمت مسجن بات بزو نجر لنا ملو سيتا جنيا له مالت بتام زبت نو راسن أتت هل ليلا له ولا تكون وياه استيام تا لمسالي حرم حرم سمعني له أنت لما قبات فلقا له شي يمت فلقات دمو مسفريا أمتهنا عجزنا عجزنا مالت أدكم كن كأجن مهكالنيا وكأتاني عليك كأينك شنتوان دي زهنو كزادان ليوان دي زهنو تقول راسوا بجربوا أميوات كنو كزاو هلا يعني تفستل عند مراكس تفستل يبهرون تن بكا ودي سكورة متكيرنو منامن بكا متحلن قدي تبايوا تمرتوا انتنوا كاسيتوا منامن بمورو ستل من الهلن واندمي حرم يهب جنة بيتشانو متقنيو انا سوا التالفة انت ما التلفان الهلن انا عندان سوا تشالو ونتينو لامس سدست عمت يكوبرلو لالو مجرشا والله اني اقول لكم صراحة بزي هواتي اقنيوت بزو واندو تشالو من اينت لها قبانو بلو بلن نتبكو هلن مكناتهم بزو ينقبررال اندزي نو ييتشس اندزي قدلت الله ييتشس اندزي قدلت الله مجرشا عينه ما تمولاله يا جبال لسو كن عينو تمولات لا ممكن لكن ستات بشي غزي بقى انتني لله يا جبال تجرماله انا ايه نجر بجنة بتشا نو متغنيو طيب اختيار الزوجة ست ممرت قالوا اسمعوا كيف وصف الاسلام الزوجة يا اخي ميست مالت اني لنقراتشو ميست مالت من دنو بلن بنتعيك اتشو اهنو اندموش والله ميست ما بقى خلاص ميستهنشا تدسة ثباتها لك اندزي اندزي بس يميستنش اهو ديك وانجوب هنا اللبات من اندزي اندزي تاركها لك منامن بزي عانتنو مسفرتي من ساتو عدلم بس لمنا قن ميست من دنش استتمركتو مقدي عند سدست سبات ملكيانو يساتو يقول الزوجة سكن سبحان الله مجمرة الزوجة سكن للزوج من ما تنو سكن وده بيت سيقبا ينبرو چنكتنا ينبرو حساب ينبرو منا من دول قلو ارقف فارقا دستا يمتسات او مستنج الزهلاي كنجنا التكسم هابتا التكسم ويمدو منم نقر يتتكس نقر اللب المهم سكن افويتا تأمونا يمتسات او نجي سلازي مسته يانته بزودك ما ستمتع عرفت يمتسته مستنج سكن اوكي مالت تولد عليك مالتنو حرثون مالت تولد عليك اشي سوستنيا شريكة حياتك شريكة حياتك بهوته يحساب تكافاي يعني يمان يوم نقر ست سراء من الشلال يمتلات قربي هنا تشو مستنى هنجي قدن يوشو اللي هونو عيشلوم قدن يوشو يزاري قدن يوشو نقت ألاتوش اللي هونو يشلالو مستهجن كانت قايل لتشو قماش أكاله انا شريكة حياتك كبالان سوست طيب أرادتني ربت بيت ربت بيت يبيتون ام بيت لجوش يمتساد قليه را بك ابت اتوا وتتي ستات ارون شنتون ياتبش لجون بدن بارغه لجوچن يمت متصدقبت تشي امستنيو ومهوى فؤادك مهوى فؤادك يعني المانن ما ايته نو دس يميله يعني مزاجه يانت سميت يميعرفبت مسته ستاي نو انجي ليلا سو ستادر ما هو ما ادري بامرني ما هو فؤادك لبه يميعرفبت በሚስት ብቻ መሆን አለበት። ስድስተኛ አሉ መውድዕ ስርህ ምስጢርህ የምታስቀምጠው በሚስትህ ነው። ለሚስትህ የምታናግራት ምስጢሮች ለሌላ ሰው አይነገርም። ሐታ ለአባትህና ለእናትህ የማትነግራቸው ምስጢር ለሚስትህ የምትነግራት ነገር ብዙ አለ። እና ይህች ነች ሚስት። እንግዲህ አጠቃላይ ሚስት የምትባለው ይህች ነች እንጂ የሴክስ ብቻ አይደለች ሚስት፣ ወይም ለመውለድ ብቻ ያመጣሃት አይደለም ሚስት። የቁሉ ነቢ ስ ላ ሰለም ቱንካሑ ልመርአ ሊአርባዕ ሊማሊሃ ወሊሐሰቢሃ ወሊጀማሊሃ ወሊዲኒሃ ፈዝፈር ቢዛት ዲን። ይህ ሁላችን የምናውቀው ሐዲስ ነው። ረዋሁ ልቡኻሪ ወሙስሊም። ከማ ቃለ ስ ላ ሰለም ኸይሩ ኒሳኢ መን ኢዛ ነዘርተ ኢለይሃ። ይህ ደግሞ ያለፈው ሐዲስ ነው። ስታያት ደስ የምትልህ ይላሉ ነቢያችን ስ ሰለም፣ ስታዛት የምትሰማ ነው። ጠይብ ወሕርስ አንተክታር ሚን በይትን ዙ አኽላቅ። ይህችን በደንብ ያዝዋት ወንድሞች። ብዙ ወጣቶች የሚሳሳቱ የልጅዋን ሁኔታ ብቻ የልጅቷን ሁኔታ ብቻ ያያሉ። ይላሉ ስህተት ነው። ነአም የምታገባት እሷ ነው፣ ላኪን ቤተሰቦቿ ደግሞ የእሷ አካል ስለሆኑ የፈለገውን ነገር ቢሆን ቤተሰቦቿን ሽጣ ከአንተ የምትኖርበት ምክንያት የለም። አባቷና እናቷ አስል ናቸው። አስል ማለት ግንድ ናቸው። የእሷ ግንድ፣ እሷ ከግንዱ የወጣች አንድ ቅጠል ነች እሷ። ስለዚህ ግንዱን ለመተው አትፈልግም። ፈለገች የፈለገች እንትን ሴት ብትኖር አባቷና እናቷ በእግሯ ረግጣ ባሏ በራሷ የምታወጣው አለች ካለች ሑማር ነች፣ ካለች ሐቂቀተን አህያ ነች። ይቺ አትገኘው። እሺ። እና ምንድን ነው ቤተሰቦቿን ጭምር መምረጥ አለብህ። እኔ አንድ ትልቅ ምሳሌ ልስጣችሁ። እዚህ ሪያድ የተገኘ ነገር አንዱ መጣና ያ ሼክ እብራሂም እኔ ተማሪ ነው፣ ወላሂ እኔ በቃ አሁን ገንዘብ አከማች ነበር፣ አሁን በቃ አበቃሁ አለ። ገንዘቡም ሞልተዋል፣ ፍላጎትም አለኝ፣ ላገባ ፈልጋለሁና ባንተ የመጣች ሴት እፈልጋለሁ አለኝ። ሱብሓነላህ። አንዳንድ ጊዜ ብዙ ሰዎች አሉ፣ ሰዎች ይመርጣሉ። ሐታ የሚያመጣልህ ሰው እምነት ካወደቀብህ አንተ ብዙ ጭነት እንዳወደቀብህ ነው። ለምሳሌ አመቱላህ እላታለሁ፣ ናም ወላሂ እኔ ሚስት እፈልጋለሁ አመቱላህ እህቴ፣ ግን እኔ አላቃቸውምና እስቲ አንዲት ምረጥልኝ እላታለሁ። ግን አንቺ ታውቂያለሽ እኔ የምፈልገው ሴት ያኔ የዲን ሴት ምናምን ቁንጅና ሴት እንደፈለግኩና ኃላፊነቱ ሳሸክማት እሷ ኃላፊነቱ በጣም እንደ ጭነት ነው የምትወስደውና ተጠንቅቃ ነው ሚስት የምትፈልግልኝ አይደለም? አዎ። አሁን ይህ ሰውየው እንደዚህ አለኝ፣ እኔ በጣም ከበደኝና ከዛ በኋላ እስቲ አንተ ፈልግና ከዛ በኋላ እኔ ደግሞ ረዳሃለሁ አልኩትና ሄድና ፈለገ። እንዴት የመሰለች ቆንጆ ልጅ አገኘ። የገሌ ልጅ አገኘሁ አለኝ። እሺ ብዬ ቆንጆ ነች እሷ። እኔ ከኔ ጋር አሉ ዳዕያዎች፣ ዳዕያዎች ታውቃላችሁ፣ ያኔ ዳዕዋ የሚያደርጉ የእኔ ተማሪዎች ሴቶች አሉ። ሁለት ላኩና እንዲያይዋት አደረግኩና አይዋትና በጣም ተደነቁ። ውበትዋ፣ ጠባይዋ ምናምን ሁሉ ማሻአላህ 80% መሰከሩላት ማለት ነው። ከዛ መጣና አሀ አለኝ። ሁሉ ነገር የሚወጣበት ነገር የለም አልኩት። ላኪን እኔ ማቆ ነገር ግን አለ አለው። ነገ ሼክ እብራሂም እኮ ከቶኛል እንዳትል አላህ ዘንድ እንዳንጠያየቅ፣ እሷ ቆንጆ ነች፣ የተማረች ነች፣ ጠባይዋ ወርቅ ነው፣ ሁሉ ነገር ሴቶቹ መስክረዋል። እኔ ማቆ ግን አንድ ነገር አለና እሱ ልንገር አልኩት። ምንድን ነው አለኝ። አባትዋ ለሸይጣን በሁለት አመት ያድገዋል። ሸይጣን ሸይጣን ነው በጣም እንትን ነው። ያኔ ከሱ ልትስማማ አትችልም። ልጁ እንግዲህ ምንድን ነው አባቷንም ማገባ ወይስ እሷ አላለኝም። የእኔ ተማሪ ነው። እኔ በቃ በደንብ 14 አመት እንደዚህ ከእኔ ተምሮ በደንብ እንትን የጠጣ ነው ትምህርት። እንዴት አለኝ። ወላሂ አባቷ እንደዚህ ነው። እኔ አውቋለሁ በደንብ። ነገረኛ ነው፣ ከሰው አይስማማም። ትንሽ ነገር እንደ ጤፍ የምታህል እንደ ቁባ ነው የሚያደርጋት። ብዙ ሰው ከሱ ጋር ተጣልቷል ምንም እንትን የለው ስለዚህ والله ይሄ ነገር عيب አለውና እስቲ አጥናው አልኩትና ሄደና 3 4 ሰዎች ጠይቆ አስጠይቆ በሙሉ ምን አሉት እዚህ ቤት እንዳትገባ አሉት እዚህ ቤት ከገባ ልጅቷን ይዘህም ትጠፋ ከሆነ እሺ አባቷ እዚህ አንተ በሰሜን እሱ በደቡብ ከሆነ ልክ ነው እዚህ ከተማ ግን እሷን አግብተህ እኖራለሁ ማለት በጣም አስቸጋሪ ነው እንዳታገባት አሉት አልহামዱሊላህ ተዋትና ሌላ በጣም ምርጥ የሆነችው ልጅ አገኘ አገባ ማለት ነው ለማለት የፈለኩት ምንድነው ልጅቷን ብቻ አትመልከቱ በተሰውም ትልቅ ዶር ይጫወታሉ እዚህ ላይ نعم كذا كتلو يقول النبي صلى الله عليه وسلم تزوج دمو ست مرت يعني يا نبياتين ممريا نو هي نغير لمن اتبلني لمن اتبلني ايكو كالله نو منا من اتبل نبياتي صلى الله عليه وسلم كالله مونن ياقالو مندنو سو نبياتي صلى الله عليه وسلم منالو تزوجوا الودود الولود فإني مكاثر بكم الأمم يوم القيامة ستاغبو يمتولد يكون لاجنش تولد اللش تبلو بالنقره طرونا والو مكنياتهم بزو سوش شالو بيس سوش يقالو لمسالي إيه بيت والله باتاغبا يشالال مكنياتهم هلت اهتو شواء أقبتو الولدوم ስለዚህ ትንሽ ያኒ መሃን እንዳትሆን ይጣራጥራል እንደዚህ ካሉ በቃ እንደዚህ ያኒ ልጅ ከፈለከ ለመውለድ ከፈለክ ማለት ነው ነቢያችን ደግሞ ተዋለዱ ተባዙ እኔ በጣም ነው መከራባችሁ የውል ቂያማ ስላሉ ራሳቸው መናሉ ሐዲስ ሰሂህ ተዘወጁ አልወዱድ ያኒ ተወዳጅ የሆነችውና አልወሉድ የምትወልድ አሉኮ ቤተሰብ ወንድሞች እኔ ማቃቸው በአገራችን ነበሩ የእገሌ ቤት የእገሌ ቤት በስማቸው እናቃቸዋለን ሴቶቻቸው በሙሉ እኮ ነው አንድ 10 ነው የምትወልደው ፈርታይል የሆኑ ሴቶች አሉ እና ይሄን ጠይቀ አግባ አሉ ነቢያችን ሰለላም እሺ ከዛ ቀጥሎ وقال بعض العلماء عن جمال المرأة سلو بتراق قالوا لم يسقط الإسلام الجمال من حسابه عند اختيار الزوجة نعم اسلمنا وبت يميبالو ملك يميبالو ميزان ستوت اره قد يلم سلم ملك منامن على لم اسلمنا بل تلك ميزان نوي ستوتنا يعني عند سو مطوعنين يعني شيخنين عالمنين ምናምን ብሎ አረ ምንድነው ደሞ መልክ ደሞ በእኛ በትግርኛ አንድ ምሳሌ አለ መልክ ደሞ አጥቦ ይጣጣል እንዴ ይላሉ አንዱ እንደዚህ ይላሉ አይደለም በትግርኛ ሐሲብ ካደብል እስተዩ መልከ ይላሉ እኔ ግን እምለው ነዓም ሐሲብ ካ እስተ ይላል ነዓም አጥበህ ይጣጣል ምክንያቱም ለመሰላችሁ እስልምና ራሱ ለመልክ ትልቅ ሚዛን ነው የሰጠው ወንድሞች ملك يلالات توات ما تعملت أدلم قن ملك يلالات سيتنا ملك يلالات سيت هلتهم بوان عند ميزان الله شو لمن قالوا تأييكو نسي لما سالي يمتاقبات سيت لمن دنو بنل عندو ككرايتريو عندو من دنو كمتفو نقر ان تتكالك له نو كمتفو نقر ان تتكالك له مكنياتهم ايوراتك كسرا ودميسته عند قناس التوات انا مو زقيت بلا توات الله አምስት ደቂቃ ካላየሃት ደስ ትልሃል ያኒ ትናፍቃታለህ እንደገና ያኒ ከሷ ጋር ደስታ በደስታ መኖር አይደለም ጠይ በመልኳ ካል ወደድካት ጥዋት ስትነሳ በግማሽ አይነህ ነው መታያት እንደዚህ ብለት ያተለ እቺ ሚስት ደሞ ምን አይነት ምን ቀን ነው ቀኑ የተረገመ ቀን ነበር እቺን ማግባት والله በልብ እንደዚህ ነው የምትለው እና አንድ ነገር ልንገራችሁ አንዱ እዚህ ያገባ አረብ ነው አገባና አሁን ሻር አልዓሰል ታቃላችሁ ሻር አልዓሰል ምን ነው በአማርኛ ያንድ ላንድ ወር ሁለት ወር እንደዚህ ትወጣለህ ወደ ሌላ አገርና ትዝናናለህ በቃ ትሪፕ አርገህ ከሚስት ጋር አዲስ ሚስት ዛት ትመጣለህ አሁን ሰውየው ወደ ሉብናን ወደ ሌባኖን ይዟት ሄደ አሁን እዛ በቃ ዳንስ ቤት ይገባሉ ወጣቶች ናቸው እንደዚህ ምግብ ቤት ይገባሉ እንደዚህ አሁን አንድ ቦታ አስገባትና ከዛ በኋላ ምግብ አመጣ ሻይ ምናምን መጠጥ ምናምን እንደዚህ ጭማቂ ምናምን ጠየቀና አመጣ የመጡለት ሴቶች ናቸው ሴቶች እዛ ውስጥ ሲገባ የተመረጡ ሴቶች ምግብ ቤቱ ራስ እኮ ነው ሴቶች የሚቆጥረው እዛ ልክ እንደ ሻወርማ ታቀላችሁ ተጠርቦ ነው የሚመጡ መልካቸው ቁመታቸው ቅርጻቸው ምናምን እንደዚህ እንደዚህ እንደዚህ ተመርጦ ጥሩ ደሞስ ከፍሎ ነው የሚያመጡዋቸው ሰውየው እንደዚህ ብሎ ሲያያቸው እንደዚህ አንድ ጊዜ እንደዚህ አለ እንደዚህ እንደዚህ ብሎ አየና አንዲት ሚስ አንዲት ሴት ከዛ ቀጥሎ ወደ ሚስቱ እንደዚህ ተመለከተና ምን አለ العجله من الندامه عليه العجله من الشيطان عليه ما تشكلكش كشيطان انا سوا سمعتو يغباشوا لبابالي ما تشكلكش شيطان كنوا عليه ها من دون متلو عليهو لمن ما قالكم انا قالكم عليه انا ياتش سيتنا ميستنا ودادرنا ياتشي من لولاچو مودادرون راسو اقاتو مغنياتهم انزا تمرطو تكفلو نو ميمطو العجله من الشيطان عليه سلازي من دونو ملو ملك حقيقة بزو ميزان عند ستقوم انه بزو انت ميزان ستقوت هذا اللي ميملو لكن ملك عند تلك انت نيتش اوتال ليلة ملك انيا كايه من عبات وازي يعني كسوان بلت ببيتي ببيتي عالي شاد لاتشم هلال انه من هلال يقول بعض العلماء لم يسقط الاسلام يسقط مالت يا ملك قداي ودك على الرقو مسلمنا بل ميزان ستقوم نعم عند اختيار الزوجة ففي الحديث الصحيح بل حديث النبي صلى الله عليه وسلم سنقروا من لاله إن الله جميل يحب الجمال شو رأيكم الله وبتي علو قيتانو هلو وبتي علو دمو يودان علو لبسه وبتن دينارو ملكه وبتن دينارو ألبا بسه أكايد هلو نقر طورو نقر يودان الله سبحانه وتعالى ومن أعظم الخطأ واندموش من أعظم الخطأ أن يتزوج الرجل والمرأة دون أن يرى أحدهما الآخر تلك ستات دمو زنبلو بباهل شأنات اندزي يمتاقبه سيت ساتات ويم يمتاقبه بال ساتايو مقباتو كبار ستاتنو اندوم اني اندو انجلنو مكترو مكنياتهم هوته بمطفو نقر بسور نقر باند يالتاوك نقر سلا كفتكو كذبها لا وطئتو من دميهون هلاتشون تاكالاتشو قالت واحدة عندو كونو الزيزي قواد دنياينو كيني قارو ايالو انا عنديت الدسابة هنا باند فيديو ايهتشونا كذبها لا لاقباه عليهتشو اسواني عليهتشو دمو يهنا قر نوراد اللهم واندموش عنديت سيت دس كالات عندوا لا قباح بتلو والله نبر بسيدنا عمر قزي نبر بسحابه وشم نبرو نورا دلم عيبا دلم هنا قر انا باكه لا قباح فلقال لهن اقباني بلا سئل لك اتشلت كادي سابا ودرياض سولو قنجونو لكن السو يما قبات بلان سلال نبرو تلتوات سيهون يما قبات بلان سلال نبر እኔ እንደዚህ እንደዚህ ነው ማግባት ስለማልፈልግ ነው ምናም ብሎ ደብዳቤ ልኮ ስዕሉ መለሰላት ማለት ነው እኔ ደብዳቤውን አነበብኩት እኔ ዝም ብዬ አይደለም እናገር ያለው ደብዳቤውም አነበብኩት ስዕሉም አየሁት ከዛ ምን ብላ መለሰችለት ሁለተኛ ጊዜ ጽፋ ስማ አለችው እኔ ልታገባኝ በግድ ልታገባኝ ብፈልግ ኖሮ በረህ እንድትመጣ ሁለት ክንፍ አውጥተህ በረህ መጥተህ እንድታገባኝ አረገህ ነበር አለችው እንዴት በትለኝ አለች አንዱ የአክስቴ ልጅ ተመልከቱ እንግዲህ ቀሳው የአክስቴ ልጅ ከለንደን የመጣ ለዚህ አዲስ አበባ አርቲስት ነው አለች እና በለንደን የተማረው አርቲስትነት አለውና አንድ ቀን የአክስቴ ልጅ ነይ ብሎ ቁጭ ብዬ በእጁ የኔን ፎቶ አነሳ አለ በእጁ والله አለች ያ ስዕል ብታየው ማርያም እንኳን እንደዚህ ቆንጆ አይደለችም ትላለህ አለ ይህ ስዕል ልክልህ ቢሆን ቀጣ ይወርጥክ መጥተህ ታገባኝ ነበር አለችው እኔ ግን ላታለልህ አልፈለኩም አለችው ከዛ በኋላ ሁነተሽ ነው አለና ግን አላገባትም ምክንያቱም የማግባት ፕላን ስላልነበረውና ዝም ብለ አይገባም እኮ አግባኝ በትላንዱ ዝም ብለ ስላለችም ብለ አታገባም لازم አንተ ማሰብ አለብህ على كل حال ما لته نو بسئل ويم ساتتياي ماغباتو بطاب ستت نو ومكرياتهم سئل بتلي بتلي اهون اهون يالو سئل بكمبيوتر فوتوشوب يبالالي اندوا 20% يمتسطات ملكوا بسئلنا بفوتوشوب اسامرو 100% يارغوتال ستات ሌላ ነው ደሞ ወንድሞች አንነገራለህ እህቶች እንዳይቆጡብኝ ይሁሉ የምናገረው ሴትም ለወንድ እንደዚህ ነው እንደዚህ ተረዱልኝ ለምንድን ነው ለሴት የሚለው እንዳትሉ ሴት ራስዋ ስዕል ይዛ ስዕል አይታ እንዳታገባው ወይም ሳታየው እንዳታገባው ስንት ፉንጋ የሆኑ ወንዶች አሉ በስዕል በፎቶ ካለር የሆነ ፎቶ ኤልቪስ ፕሬስሊ ወይም ቆንጆዩ በጣም ያኒ ملك جمال የተባለው በፎቶ ሲልክላትና በጣም ስታገባው አንደኛው ለሊት ሲገናኙ ለካሱ እሱ ነው ፎቶው ደሞ ሴቶቹም በስዕል እንዲያውም አንዳንድ ዑለማዎች ከለከሉት በስዕል አይሆንም አሉ። طيب وخطب المغيرة المغيرة بن شعبة የሚባለው ትልቁ صحابي አንዲት ሴት አጨና ሊያገባ ሲል ለነቢያችን ጠየቃቸው فاخبره النبي صلى الله عليه وسلم فقال اذهب فانظر اليها فانه احرى ان يؤدم بينكما انت مغيرة نكح السرك اند الاسركم جن خلاص لا جبات ني لا كما جبات بفيت هيدنا ايات السوام تايه ከዛ ህይወታችሁ የጣፈጠ ይሆናል አን ይኡደመ በይነኩም ማለት ህይወታችሁ የትዳር ህይወታችሁ የተሟላ እንዲሆን ሂድና እያታሉት ነቢያችን سبحان الله العظيم وقال الاعمش الامام اعمش تلقوا عالم اعمش የሚባለው ድሮ ምን አለ ያለ كل تزويج ይሄን ነገር ሰዱት የኔ ንግግር አይደለም الامام الاعمش كنزات لالقوچو احمد بن حنبل شافعي مالكي وحنفي الثوري ينبروبت عالم عنده نو من عليه كل تزويج يقع على غير نظر فاخره هم وغم كل غابتشا سايتايو يتغابو سوتش ابزانيو ازنت شقاء مازن ጭንቀት መጸጸት የሞላበት ነው አሉ። ስለዚህ ይሄው اخي شرع ይታለ ታያታለ። طيب በነገራችን ላይ ምንድነው የሚያየው? በነገራችን ላይ ምንድነው የሚያየው? አሁን ልጅቷ መጣች። ኔም ኩጭ በያለሁና ይህች ነች ልጅ ያት ይለኛል። ምንድነው የሚፈቀድልኝ? እዚህ ላይ ሁላችሁም እንድትካፈሉ ፈልጋለሁ እዚህ ذهب الجمهور جمهور العلماء يعني ابزنيوچ علماءچ منالو يرى الى ان نعم يقول ان الرجل ينظر الى الوجه والكفين اجوانا فيتوان يايال قالوا لانه يستدل بالنظر الى الوجه على الجمال او الدمامه መልኳ ጥሩ ነው መጥፎ በፊት ብቻ ነው የሚታወቀው وإلى الكفين على خصوبة البدن أو عدمها በእጇ ደሞ አንዳንድ ዑለማዎች ደሞ በባትዋ አሉ በባትዋና በእጇ ደሞ የሚታይ ምንድነው የሰውነቷን ሙለት ያለ ነው ቀጭነች አጥንትነች ስጋነች በዛ ሊታወቅ ይችላል አሉ ትምህርት ነው ወንድሞች እኔ ያሾፍኩ አይደለም والله ከኪታቡ ኪታቡን ያነበብኩ ነው ስለዚህ እንዴት ወርቃማ የሆነው ምክር መሰላችሁ ይሄ ነገር እና ምን አሉ جمهور العلماء يعني አብዛኞቹ علماء ፊቷና እጅዋ ወይም እግሯ ያያላል لمن لانه يستدل بالنظر الى وجهها على الجمال ፊቷን በማየት መልኳ ጎልቶ ሊታየው ይችላል وإلى الكفين إجوا ويم أقروا ما يتدمو بدنوا سونتوا ملتي على نو كتشنج أتنتنج سونج بزا بتشا لقمتي تشلالالو إشي أهون فيتوانا إجوا ما يتو يتأكمل عندهم فيتوانا إجوا كلاية أيتأكمل يميلو سوش إجاش جوابتو الزهلاي نقري عند نقر عند هج لما قام فلقى له الزيلاي فيتوا قديتها نو يمتلوت فيتوا ما يت قديتها نو أرى قديتها للم زم لو جربها بياي بكينو اقروها بياي بكينو فيتوا اسكزم بكي على اللم يمتلوت ما يكفري ማልታ ወርቀ ጀዛኩላህ ኡስታዝ ለኔ ሁሉ ነገር አማየቱ መልካም ነው ላለው ኢንሻአላህ ማይክ ፍሪ ሰላሙ አለይኩም ተላ ወበረካቱ ከፊቷ ፊቷ ቢባል ነገርም አለ ማይክ ፍሪ ፍላጎታችን ወደ ሌላ ተሄድ ሁሉም ሁሉም አትበለኝ ፊቷ ማየቱ ግዴታ ነው ወይስ ፊቷ ካላየ ማንነቷ ለማወቅ አትችልም ወይስ ትችላለህ ፊቷ ብቻ بفيتوا يعني فيتوا ما يت قديت انا بزي بتش عمل لسولي مايك فري السلام عليكم ورحمه الله وبركاته انجري هاو صوم دارو الجمهور العلماء اندميلو سيتوان مايات يمفقدو فيتوان انا اجوان نو ميلو ምክንያቱም ጣቶቿን የጆቿን ለስላሳነት የልብ የምስብ መሆኑ የፊቷ ቅርጽ አቀማመጥ ምናምን ይሄንን ይላል ኦኬ ኖ ኖ እንኳን ማየት ግዴታ ነው ኢንሻአላ እኔ ምርስ ይሄ ነው ማይክ ፍሪ ሰላሙ አለይኩም ተላ ወረካቱ ፍላጎታችን መልሳል ኮ አንድ ጊዜ በቃ ፊት ግዴታ ነው ብለሃል በቃ አሁን አቡ አኒስ ወደ ጣትዋ ወደ ለምለምዋ ወደ እንትን አትሄድ እኔ ፊት ብቻ ነው ብለው ፊት ማየት ግዴታ ነው ጥቅም አለው ወይስ ፊት ባታይም ምንም የለውም ይሄ ነው ጥያቄና ወደዛ ወደዛ ትሄዱ ማይክ ፍሪ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ እኔ አንድ የምጨምርበት ነገር አለ ፊቷ ማየት ግዴታ ነው እናቴ አንድ የነገረችኝ ታሪክ አለ አንዱ ሰውዬ በቆይቷል ታሪኩ ነተኛ ነው ፊቷን ሳያት ሚስቱን አገባና ያን ያገባት ቀን ማታ አብረው ሊተኙ ሲሉ አይኗ አንድ አይኗ እውር ሆኖ አየ እና በጣም ቀልቡ ተሰበረ ስለዚህ ፊት ማየት ግዴታ ነው ለማወቅ ይጣቀማል السلام عليكم ورحمة الله وبركاته الحمد لله شيء أستاذ إياك إنجدي كفيت فيتو فيتو ريب كفيت فيتو فيتو هلال ويم كفيتو فيت فيتو ميبانا كرالا باقراتنا بابان فيت وصاين النتا لو سيت الليج ብዙ ጊዜ እንደው ብዙ ሰዎች አሁን ባሁን ዘመን ላይ የተሸወዱ ያሉት በሌላ ነገር ተቀማጥቀም ይያዩ የፈለገም ነገር ትሁን ፊቷ ባይታየም ገንዘብ ይኖራት እንጂ ብለው ከዛ በኋላ ከሳምንት በኋላ ወይ ከአስር ቀን በኋላ ወይ ከወር በኋላ ገምጭ ያለ እየሰደባት ከዛ በኋላ እሺ ላሳጠረው ኡስታዝ አዎ እንደዛ ነገር አለና ከፊል ማያቱ ቆንጆ ነው እንደውም ከተቻለ በሙቂም ወይ በአንተ ባጉቷ በቤተሰባው እንደዚህ ወንድሟ እንደዛ ሆኖ ቢያይ የሚፈቀድለት ቦታ ላይ አይቶ ቢያገባ አሪፍ ነው ኢንሻአላህ አላህ ለሁላችሁም ቢክሯን አመለ ሳሪኖቿን ይስጠንም ይስጣችሁ ይሰጠንም አላህ አፊያ ያደርገልን አላህ ይጠብቀልን ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ኡስታዝ ዲመቱን አላህ ያቆየልን ማይክ ፈሪ ነው የምታየው ፊትዋ ካላየህ ማንነቷ እንዴት ታቃታለህ ስለዚህ ፊትዋ ማየት ግዴታ ነው ወይስ ባታያት ምንም አይደለም ይሄ ብቻ ባንድ አረፍተ ነገር መርሱልኝ ወይ ምን እናርገው ፊትዋ ማየት ግዴታ ነው ምክንያቱም አለ ፊትዋ ማንነቷ ስለማታቅ የምትሉት አንድ አንድ ስጡኝ እጃቸው አውርዱና በዚህ እናሳጥረው ፊቷ ማየት እሺ አንዳንድ ሰጡኝ ማሻአላህ እሺ ወላሂ ፊት ምን ያደርግልኛል እኔ በቃ ጎባጣማ በጣም ምናምን ብትወራ እንትን የለኝም በፊት አይደለም የምታወቀው በጀርባዋ ነው በእጇ ነው በእግሯ ነው በጆሮዋ ነው ምናምን የምትለኝ ደግሞ ማን ነው እንደዚህ የሚለው ፊቷ ግዴታ አይደለም የሚለው ደግሞ ሁለት ሁለት ሲጥኝ ጀዛክ ጀዛክ ኡስታዝ አው እንደዚህ ያልኩበት ምክንያት በውክልና ማግባት ስለሚቻል አሁን እኔ እዚህ ሀገር ሁኜ ወንድሜን ወይ አጎቴን ወክዬ ሚስት ማግባት እችላለሁ እና መልኳን ባላያትም ግዴታ አይደለም ማለት ነው ያን ሲያስተምሩ አንድ ቀን ሰምቼ ነው አላሁ አለም ሰላም አለይኩም እሺ ይህ ሌላ ጉዳይ ነው አሁን ያመጣኸው አላህ አንድ ሰው በውክልና አቅድ ሊያደርግ ይችላል ይህ ሌላ ሕኩም ነው እኔ ግን የምለው ላሳጥረው በስ እኔ ልመልሰው አመቱላህ አንዲት ልጅ አሳየችኝ እኔ ላገባ ፈልጋለሁ እና ሄድና እያት አለችኝ ሄድና ልጅቷ ጠቅልሎ አመጡልኝ ጥቅልል አድርገው በአንድ ኪሻ አመጡልኝና ወላሂ ሾሾፊ እግሯ ነው ይሉኛል ይህ ደግሞ ጣቷ ነው ይሉኛል እሺ ደግሞ እስቲ ወደ ጀርባ ይሉና ጀርባዋ ደግሞ ይህ ነው ይሉኛል እስቲ ተናገሪ ድምጽዋ ደግሞ ይህ ነው ይሉኛል እሺ እሺ እስቲ ዝፈኝ ዘፈንዋ ደግሞ ይህ ነው ይሉኛል ይህን ካገባህዋት ምን ይሆናል እንግዲህ መልኳ ምንድን ነው አላቅም እኔ ስለዚህ በጣም በጣም አስፈላጊ ፊት ነው ለማለት ጀምሁር ዑለማ እንደዚህ አሉ ግን ጥያቄው ያመጣሁት ለዚህ አይደለም እናንተ አሁን ለምንድነው ሼክ ኢብራሂም መልክ ምናምን የሚለው ላ ይህን ጥያቄ ክርክር ያመጣሁት ብታውቁት ከዛ በኋላ ሌላ ሀሳብ ነው የምታስቡት እሺ እንግዲህ አሁን ተስማምተናል ፊት ማየት ግዴታ ነው ምክንያቱም ፊት አለማየት ማንነቱ አለማወቅ አትችልም የነቢያችን ሳሰለም ሂድና እያት ማለት ደግሞ 100% ሂድና ፊትዋን እያት ማለት ነው ይህን ከተስማማን አሁን ወደስ የፈለኩት ነገር ጣል ላድርጋት እንግዲህ የፈለኩት ነገር ምንድን ነው ፊት ዋናው እምብርት ዋናው መስፈሪያ ዋናው የሴትዋን ማንነት የሚያሳውቅህ ዋናው ነገር ፊት ከሆነ كيف نقول الوجه ليس بعورة ይህ ነው እንግዲህ መልእክት የፈለኩት እናንተ ሴቶች ሂጃብ የምታደርጉት ፊታችን እኮ ምንም አይደለም ብላችሁ ፊታችሁ የምትከፍቱት እንግዲህ ፊት ከተገለጸ ምን ቀረ ፊት ከተሸፈነ ምን መጣ አሁን እናንተ መስክራችኋል በራሳችሁ ፊት ዋናው ነው አላችሁ ጥርስዋ ፈገግታዋ አፍንጫዋ አይንዋ ያኒ የምታይበት ጠቅላላ መልኳ በፊቷ ነው የተቀመጠው ስለዚህ እናንተ አሁን ሂጃብ የምትሉት እኮ አውራ አይደለም የምትሉት ከየት የመጣ ነው መልሱልኝ እንግዲህ ይሄ ነው ዋናው እኔ መልእክቱ ለማሳለፍ የፈለኩት هل تقبلون يعني ان الوجه ليس بعورة عندي فيتما عورة قال هون ليلى انقدي مدنو عورة بلتوا نو بلتوا كفتا متاي سيت يلاچم وانه هيدنا ايات سيبال فيتوا نو انجي اذا فيتوا عورة قال هون من وا نو انقدي عورة يبالو ليلى اذا المرأة كلها عورة سيت بمولو كراس واسك طفر اغروا عورة نو ምንም መከፈት የለበትም ልክ ነው አንዳንድ ዓሊሞች እጅና ፊት አውራ አይደለም የሚሉ ጥቂት ዑለማዎች አሉ ላኪን የነቢያችን ሚስቶች ሰለላሁ ዐለይሂ ወሰለም የሰሃባ ሚስቶች ረዲየላሁ ዐንሁም የታቢዒን ታቢዒን የአኢማ ጠቅላላ ኢማሞች የተባሉ ትላልቅ እንደ አህመድ ኢብኑ ሐንበል እንደዚህ በሙሉ ሴቶቻቸው ሚስቶቻቸው ልጆቻቸው ሰውነታቸው በሙሉ ይሸፈን ነበር ኢዘን አልመርአ ኩሉሃ አውራ እኔ አሁን መሸፈን አለባችሁ ምናምን ብዬ አይደለም የምጮኸው እኔ እወቁ ብቻ ሴቶች እወቁ በስ አውራ ምንድን ነው ሴት ሂጃቧ ምንድን ነው ካወቃችሁልኝ ምንድነው የምትሸፈኑ የራሳችሁ ጉዳይ ነው በኋላ ግን ማወቁ ነው እኔ አሁን የፈለኩትና ስለዚህ ጀምሁሩ ዑለማ ፊትዋን አይተህ ባትዋ ወይም እጅዋ ካየህ ጥሩ ምልክት ሊሰጥህ ይችላል ይላሉ طيب وهذا النظر ندب إليه ندب عليه الشرع ورغب فيه وقال داود ينظر إلى جميع البدن وقال الأوزاعي ينظر إلى مواضع إلى مواضع يحتاج إليها عندنا علماء من شمروا فيت بتشاسه هون يعني لما يتم تفلقوا نقر كاله لما يتشلال له مش راكوت واد اللم شيخ محمد صالح بن عثيمين قال دقمي لما ناقر ينفلقو ناقر عليه يهلو أهوني من ناقروا لم يستمح قوانو لبالوا يعني يهن ما وقال لباتشو النموش لسيت بيشارنا من ناقروا سيت وراسوا يعني في تون تاليش قلبتون تاليش منام تاليش يحق قوانو طيب والأحديث والأحديث لم تعين مواضع النظر سويو سلم ما ناقو فيتوا كفيتوا تشمر ليلا ليلا لما يتشلالالو انغتوا صغروا يعني يعني يهن كندوا يهن نغر لما يتشلالالو طيب والدليل على ذلك ما رواه عبد الرزاق وسعيد بن المنصور ان عمر شوف ان عمر بن الخطاب سيدنا عمر بن الخطاب يعلن لج ام كلثوم متبالو لياغبا سيفلق يقولاتشو انغدي هؤلاء ائمة صحابة كنيا بمليون غزي مصادو سوش ناتشو انا من قالوا عليه سيدنا عمر ودع عليه هدنا لجه ام كلثوم دا غبات علينا ايش يالو كذا هلا من عليه انغدي الكل حلهنا ايات قالوا اياتنا كذا هلا دس قالتشي ادر حله قالوا سيدنا علي فذكر له مجمره فذكر له صغرها سيدنا عمر تلك ناتشو بز ናቸው እሷ ግን ትንሽ ነች ህፃን ነች እና ትንሽ ነች አልዋል ላኪን سيدنا عمر بن الخطاب ሴትን ፍለጋ አይደለም የሚያገቧት ያሉ ላ ሴትን ፍለጋ ሳይሆን በጋብቻ ከነብያችን መተሳሰር ይፈልጋሉ سيدنا عمر ምክንያቱም ام كلثوم የማን ልጅ ነች ወንድሞች ام كلثوم የፋጥማ ልጅ ነች ፋጥማ ደግሞ የነብያችን ልጅ ነች ስለዚህ يعني كنبياتشن غا اندي تساسر سلم يفلق مجمرا يا نبي يا عمر لج حفصة لنبياتشن ستوال اهون دمو كنبياتشن موسد يفلق قالو سيدنا عمر انا يلج لجاتشو لموسد سلم يفلقو يا اخيران تسسر سلم يفلقو نو انا هتسان نشالوتنا من ما دلم علو فقال ابعث بها ابعث بها الي ابعث بها اليك ام كلثوم اللي كلها اللي هو والو سيدنا علي فإن رضيت في فهي امرأتك كوددكات ستتشها اللوالا فأرسل إليها أهون أم كلثوم متاتش تشفنانو يمتاتشو لب بلوان دموش تقلالا سونتوا بمول تشفنا متاتش من ياي انجدي سيدنا عمر من ياي تشفنا متاتش بك عندك هشا هنا نيمتاتشو علماء منالو عندند علماء تشو كشف عن وجهها هي قلة الأدب نو كأدب يوت أنو جن لعمر كأدب يوت أدلم ليا جباس لم يفلق يعني في توان حجاب نكا أرجو كفتات مالتنو عندن دمو لبس توان أيات ألو يقول له من دنو قمت لوسدي فلقال المهم ይህን ሲሆን እሷ በጣም ጮኸች በጣም ተቆጣች ተናደደች እንዴት የሰውየው እንደዚህ ያደርጋል አለች فقالت ወደ አባቷ ስትመለስ አቡይ ያለችው لولا انك امير لولا امير المؤمنين بايهون ነው ሰውየው لسككت عينه والله عين افسو ነበር لكن امير المؤمنين هنا نا من لارق انديت اندز يارغو فيتين يغلط علالي انديت اندز يارغو باتين يغلط علالي لولا امير والله لسككت شوف يعني عينو نفسو نبر عليك يقول لك شو انغدي غيره كذا بحالا عندنا علماء شنو منالو በአንድ ሰህን ተምር ሞልቶ ላከለት ለዑመር እና ምን አለው اذا رضيت به تمرن دسكاله نغرن ብሎ ላከለት አሁን ام كلثوم تمرن ይዛ መጣችና አጣቀም ምስኪን ምን ማጣቀም ሷ ያሚረ المؤمنين አለችው نعم تمرن ايውና ተምሩ ደስካለህ خلاص እሰጥሃለሁ ተምሩን አለህ አባቴ አለችው አሁን አወቀ እንግዲህ ሰይድና ዑመር ከዛ ፍትዋን ትንሽ ነጋ አርጎ ነካ አርጎ ከፈታት ፍትዋና ጮኸች ልጅቷ ከዛ ሁላ ስትሄድ ማለት ለአባትሽ ተምሩ ደስ ብሎናል እና ተምሩ ላክልን ብለህ ንገሪያት ንገሪው አላት ተግባባን ወንድሞች ጥሩ በጣም ቆንጆ ነው ደስ አለን እና ጥሩ ተምር ላክልን ብሎ ሰይድና ዑመር ወደ ሰይድና ዓሊ ላክና ከዛ በኋላ ሄዳ ለሰይድና ዓሊ ስትጮህባቸው እንዴት ያባባ እንዴት እንደዚህ ትልከኛለህ ይህ አደብ የለለው ምናምን ስትል ፈገግ አለና ምን አለሽ አላት ተምሩማ ጥሩ ነው አለ አለች ያ ቡነያ አላት ተምሩ እኮ አንቺ ነሽ አላት እንዴት አለች አንቺን ሊያገባ ይፈልጋልና ተምሩ ማለት አንቺ ነሽ እንግዲህ ከዛሬ ጀምሮ ዑመር ኢብኑ ኸጣብ ባልሽ ነው ብላ በቃ እንደዚህ አፍራ ወደ ውስጥ ገባች ማለት ነው እና ዳረው ተጋቡ ወለዱ ዘመዱ አልহামዱሊላህ በዚህ እንትናሉ ማለት ነው ዋናው ነገሩ አያት ሰይድና ዑመር አያት ማለት ነው طيب وقالوا كذب هلا وكل ما سبق من حقوق يهل يتناغركوت ሴትም እንደዚህ ማለት አለብህ የምለው ገልብጡትና ሴት ደሞ ወንዱን በዚህ አይነት መልክ ማየት አለባት እንላለን طيب ወደ እንትን ሄዳሁን وزواج البكر للبكر افضل አሉ ወጣት ያላገባች እንዲያገባ ጥሩ ነው ወጣት ያላገባች ያላገባ ሰው እንዲያገባ ጥሩ ነው ይመረጣል ማለት ነው እንግዲህ እዚህ ላይ እንደተንዳንወስተው ምክንያቱም ነብያችን ሰለላም 11 ሚስቶች ሲያገቡ ያላገባች ቢክር የነበረችው አኢሻ ብቻ ነች በሙሉ ሴቶች ያገቡ የፈቱ ናቸው ሰሃባዎቹም አብዛኞቹ ያገቡና የተፈቱ ነው ያገቡ እንዲያውም ሰይድና ጃብር ابن عبد الله جنا وطات يا عند امت ياله عندت يا 30 امت يا غباش يتفتاش نو يا غبا جن يممرطوا قالوا بكر لبكر قالوا ولما تزوج جابر ابن عبد الله سيدنا جابر ابن عبد الله حصان يعني وطات نو جن عندت ثيب اغبا ثيب معنات يعني تلك يهونهچونا አግብታ የፈታች አገባ قال له رسول الله صلى الله عليه وسلم ነቢያችን ምን አሉት هل بكر تلاعبها وتلاعبك እንዴት ነው ያ ጃብር አንዲት እንዳንተ ያላገባች ብታገባኮ ታጫውትህ ትጫውታለህ ታጫውታት አጩ ትጫውታላችሁኮ አሉ فقال جابر نعم يا رسول الله ونته ነው አሉ ولكن አባቴ በغزوه احد ተገድሎ ሲሞት ሰባት ሴት ልጆች ተወልኛለ ሰባት ሴት ልጆች እህቶቹ ማለት ነው ለጃብር አባቴ ስለሞቴ እነዚህ ሰባት ሴት ልጆች በኔ ቁጥጥር ወይም በኔ ሐላፍነት ስለ አላህ ስለጣለብኛለ ለነሱ የምትሆን አንዲት ወጣት ካመጣሁ በየቀኑ ሲነጫነጩና ሲጣሉ እኔ ደስ አይለኝም ግን እናት የምትሆንላቸው አመጣሁ ምን መስላችኋል ወንድሞች የጃብር ጭንቅላት እንዴት ነው ወንድሞች ከነጋላችሁ ስሜቱን ገፍቶ በነገራችን አለሁ የለሁም አለሁ አይደለ ይመለሱ እንግዲህ ጃብር ያደረገው ወጣት ነው የ21 አመት ምናምን ነው ያገባ 30-35 አመትና ምንድነው ለምንድነው ሲሉት ነቢያችን ሰለላሁ ዐለይሂ ወሰለም ያ ረሱላ አባቴ ሲሞት እኮ ሰባት ሴት ልጆች ትቶ ነው የሞተው እነሱ ደግሞ ከኔ ጋር ነው ያሉ አሁን እንደ እህቶቼ የ18 አመት እንደዚህ ካገባሁ ከእህቶቼ ጋር ሁሉ ጊዜ ጭቅጭቅ ለትርክ ሊያደርጉ ነው ምክንያቱም እድሜያቸው እንትን ስለሆነ ላኪን የ40 አመት የ35 አመት አመጥቼ እናት ልትሆንላቸው ነው ያመጣውታልና ሱብሃንአላህ አገባ ማለት ነው እንደዚህ طيب ከዛ በኋላ يقول اختيار الزوج وعلى الولي ان يختار لكريمته وخلق وشرف وحسن سمت ان ابات دمو ازي لا بتام تنقق قلبت لجون سيدر بجد يلشنت مدار يلبتم مكناتهم ملكو راسو طبايو دينو هبتو منامنو كله للجو يميهون بلو اندي درات ياسفلغال فان عاشرها عاشرها بمعروف دين قالو كيازات طرو ارغو نو ميزات وان صرحها كطلقات صرحها باحسان سيطلقاتم بطرو انتن ارغو نو ميطلقات بنغراچن اندو كسستو قن بفيت هاغباتنا زي رياض كونو هاغباتنا ሁለት ወር ማልቆዩም በቴሌፎን ጠለቃት ያላሰበችው በጭንቅላጧ ያልነበረ ዱብ ብሎ ወደቀባት ዝም ብሎ ከነው በቴሌፎን እንደዚህ አንድ ቃል ከሱ አንድ ቃል ከሱ አንድ ቃል በጀዋል ነውና ባከሽ እጅ ዘወር በእያንቺ አንቲ ጣልቃላት ሱብሃንአላህ ሰው ሁሉ ደነገጠ በቃ እንደዚህ እንዴት እንደዚህ ጨዋታ ይሆናል አለ ስለዚህ ዲን ያለው ሰውና አምሮ ያለው ከወደዳት ጥሩ አርጎ ያኖራታል قال وددت دمو الله بميودو نجر يفتاتها المالتنا قال الامام الغزالي في الاحياء والاحتياط في حقها اهم لانها رقيقه بالنكاح مكنا منالو ابات متنقق قلبت عليه مكنياتهم سيدراتكو باريا ادرغات مالتنا والو سبحان الله العظيم رقيقه بالنكاح لا مخلص لها عند سيت كغباتش እንካ ልጄ ድሬ ያለሁ ማለት እኮ ያንተ ባሪያ ነች ማለት ነው አለ ምን ማለት ነው ትታዘዛለች ሊመታት ይችላል ያኒ እንደዚህ ስላለ ተጠንቅቀህ ጥሩ ሰው አኽላቁና ዲኑ መርጠህ ዳራት እንጂ ዝም ብሎ ወንድ ነው ብለህ እንትን ከሰጠው አልጠልቅም ካለ ለዘል ዓለም ዝም ብላ አለባር ልትቀመጥ ስለምትችል ተጠንቀቁ ይላል طيب كذب هلا لانها رقيقه بالنكاح لا مخلص لها والزوج قادر على الطلاق بكل حال يعني يا جبا سو دمو بهل دقيقه مبت له ان يطلقات اسوا جن بهل دقيقه ان تتفتا مبت يلاتم زي لو ليونته كني قالاتش وندموت اني يا جبا هوت مستاهون كفلكوا هون زاري طلاق طلاق قالكو خلاص هدهش معناتنو اسوا جن كني طلاق كفلجتش አታገኝም እኔ ካልፈለኩ ወደ ቃድ ቤት መሄድ አለ ምስክር ማምጣት አለ መርመራ አለ ፈተና አለ ምናምን እንደዚህ በብዙ ችግር ነው ጠላቀ የምታገኘውና አንተ አባት ስትደራት አይተህ የሚሰማና አምሮ ያለው ሰው ዳራት ይላል طيب ومهما زوج ابنته كذا በኋላ اذا زوج الانسان ظالما او فاسقا او مبتدعا او شارب خمر فقد جنى على دينه وعرضه وعلى سخط الله سبحانه وتعالى قد يلن بلو بقى بغنزبو بملكنا بزرو زن بلو لجون كداري تلك وانجلنو الله يقوت أبتال لجون لجوم راسوا لتلعنو نمتنورو الله يعني بركاء يستهباتي إياه يسمى هدزي سوياس قبهن بلا هل قزي ستنج عنج الناس ترقمو تنورا لك عليه طيب وقالت عائشة النكاح رق عائشة قابتشا مالت بارنتنا والناس تنككوالي فلينظر أحدكم أين يضع كريمتي لجه يسيت لجه يتن لم تتاود كاتنا لمان لم تستطع تملكتها لي لا تخطب المرأة نعم ينقر نقدي لاباتوش نو حقيقة هلاتشنا هنا باتوش هنا نال سلزي متنقق اللبن لالن ليلة هن ودليل على وسداتشو عند سو ياجات انتهده ماش خطب امرأة خطبها غيره يعني لمسالي ابو انس عندن انتني لال ያጫትና አባቱ እሺ ሰጥሃለሁ ምናምን ይለዋል። تمام حرم يهدنا فيتوا هيدو كنجناون نحن هنا سيلات وين بتليفون ارغو سيامرقنات ابواني سنتتا ودي حرم تهدنا يي بتام تلك ونجل نوالو. نعم يقول النبي صلى الله عليه وسلم المؤمن اخو المؤمن مؤمن كوي ومؤمن وندمنو فلا يحل له ان يبتاع على بيع اخيه. እኔ አሁን ለምሳሌ አንዲት ካር ወይም ሰያራ በ30 ሺ ብር ልገዛው ብዬ ከባለቤቷ ተስማማሁ ማለት ነው። ከነጋላችሁ የካሩ አቡ አኢሻ መስለ መኪና አለውና ሽጥልኝ ይለዋልውና እሺ 30 ብር 30 ሺ ብር ይለኛል እሺ ብዬ ከሱ ጋር ተስማምቼ ከዛ በኋላ حرام ይሄድና ለአቡ አኢሻ ምን ይለዋል እኔ የበዛል ሰጥህ ነኝ من አለበት ለኔ ብትሰጥልኝ ብሎ ይሄም በጣም ከባድ ወንጀል ነው። المؤمن اخو المؤمن فلا يحل له ان يبتاع على بيع اخيه ولا ان يخطب على خطبه اخيه حتى يذر. يعني اني اጫዋ ደሞ اني ራሴ ካልተውኳት በኔ ላይ መጥቶ ቁንጅናውን ያሳየ ገንዘቡን ያሳየ ከኔ መንጥቆ ሌላ እንዲያገባት በጣም ወንጀል ነው አሉ ነብያችን ሰለላም። طيب ومحل التحريم له مي هو نو مندنو انت تطيقه اباتوا اشي ستحله كاله نو انجي متيقو بتشا ادلم اني تيقوت خلاص ليلا سم لي تطيق يشال كني قالاچو اني اندو لمثاله يا ام عبدين لج لا غابات بيي تطيقالو اهون يا ام عبدين بال جنا قالال ستطنيم خلاص اسطحالو منا من علالنيم طيقكم جي كذا بوحالا ابو انيس متتو بيطيق منم يالو منم يالو حرام متتو بيطيق منم يالو كلكل مندنو يا ام عبدين بال اشي لجن اسطحالو ان شاء الله منامن بلو قال جبتو سيابقا ان حرامنا ان ابو عائشه هيدو سيطيقوات يي نو حرام يي ياوقو معناتنو. طيب كذا بوحالا وحكى الترمذي عن الشافعي في معنى الحديث إذا خطب المرأة فرضيت به وركنت إليه فليس لأحد أن يخطب على خطبته. عندت قبشا له بلو أندو الشيبلا توددو تسمامو للا سومتو بغنزبو بملكو بمنا بنتنيالي نقرون أفرسو السلي أقبات سليه نو تككليا لهنالي. فإذا لم يعلم برضاها لكن يا يميت أيكوه للتنياسو كلاوكا قن من ميلو ካላወቀ እና እኔ ጠየቅኩትና አባቷ እሺ አለኝ ሰውየው መጣ ሌላና አላወቀም እኔ እንደጠለብኳት ከጠለባት ምንም አይደለም ግን ያወቀ ነው መጥፎ. واذا خطبها الثاني بعد اجابه الاول وعقد عليها يقول اثم والعقد صحيح خطبه وليست شرطا في صحه الزواج. እና ايه ነገር አሉ ለምሳሌ يا يوم عبدين بال لجي ستعين لو اللو الشي بلو بكا خلاص ستنا قن قن عقد التصعفم عقدك التصعفه للا سو مأتو بوسطاتنا عقد بيتصعف عقدو صحيح نو قن مدفوس راسر طوال يلال. كذا وخطبة معتدة الغير تحرم خطبة المعتدة. አንድ ሰው ሚስቱን ከፈታት በኋላ ዒዳዋ ሳትጨርስ አንድ መጥቶ ሊያጫት በጣም ክልክል ነው። ምክንያቱም የሰው ሚስት ነች እኮ ፈታት በትለኝ አልፈታትም ልክ ነው ፈታት ግን ገና ከሞተት ወርሰዋለች ከሞተች ደሞ ይወርሳታል ሚስቱ ነች። ስለዚህ የተፈታች ዒዳዋ ሳትጨርስ ማጨትም ራሱ መጠየቅም ክልክል ነው። ልጅህን ተጠልቃለች አው ለኔ ብስጠኝ ማለትም ራሱ ክልክል ነው። سواء كانت عدتها عدة وفاة ام عدة طلاق وسواء كان الطلاق طلاقا رجعيا او بائنا يفلقون يتطلق يعني بمن يوم تتطلق. فان كانت معتدة من طلاق رجعي حرمت خطبتها. يعني عند ويم هلت تتطلق كهونه حرام نو اباتوان طيقه ويم سوان طيقه للتاجات حرام نو لانها لم تخرج عن عصمته او عصمه زوجها جناكو ከገመዱ አልተበጠሰም አልተቆረጠም ረጅዕ ብያለሁ ካለ ኸላስ ተመለሰች ማለት ነው ከሞተች ይወርሳታል ወለሁ ሙራጅዓታ ፊ አይ ወቅት ሻ وإن كانت معتدة من طلاق بائن حرمت خطبتها بطريقة التصريح إذا حق الزوج لا يزال متعلقا بها وله حق إعادتها بعقد جديد أو لكنو كو ينقر عند سو كتلقاتنا يعني لمثال الدواء كتجرسه ለምሳሌ አንዱ ሚስትን ጠለቀና 3 ወር አለፈ ወይም 6 ሄድ አለፈ አንተ መጥተህ يعني እሷን ማጨቱ አለ ወይም كانت معتده من طلاق بائن حرمت خطبتها بطريقه التصريح اذ حق الزوج لا يزال متعلقا يعني بالوا يفلقات يطلقات بال يفلقات انت መጥተህ عقد ልታርግላት ይሄንም حرام ነው አሉ ምክንያቱም ወደ بالوا ልትመለስ ይችላልች بعقد جديد رجع بي الله لتملس اتشل مكنياتهم حيد انتنو الدواس لتشرست لكن اباتوا طيقو اندقنا اند جديد اند عدس لملسات لياقبات سلميتشل مجمرا الدنيا مستطول السونة والو وله حق اعادتها بعقد جديد ففي تقدم رجل اخر لخطبتها اعتداء عليه للا سو متو السوان موسدقن يعني اونتينو يسون حق موسد نو الىالو واختلف العلماء في والصحيح جوازه وان كانت معتده من وفاه هون بزي نشرسال ان شاء الله الدواغن بالوا يموت كهونه هون بالوا يموت تشبات يموتبات بزان هيد ايه مشرشا درساتين هون كن ايه بتام انت نو رقاق سلاونه بدن بتكتاتلوني عندي سيت بالوا موت الدواس انت نو اراد ور السرق انو عدلم اهون لتاقبات هتتشلم بزي اراد ور السرق ان لتاقبات هتتشلم لتاج اتما تتشلم اباتوان متأيك السوا متأيك ما يتشالم لا قباش نين ويم لجهن دارين بله متأيك وراسو تكل كلنو ما قباتم ما انديهم بتاقبات ما يهونم مكرياتهم الدا بالوا متوال تلنيال بموتوكو يعني هقوال موتهم ስለዚህ ለታጫት ለታገባት አትችልም መጠየቅም አይቻለም خلاص لان صله الزوجيه قد انقطعت بالوفاء فلم يبقى للزوج حتى يتعلق بزوجته التي مات عنها وانما حرمت خطبتها بطريقه التصريح بقلت لا جباش ويم لجهن دارين السنه وكلكلنجي ሌላ ግን ያልተከለከለ ነገር አለ ማነች እቺ ባልዋ የሞተባት ምንድነው ያልተከለከለ يقول سبحانه وتعالى ولا جناح عليكم فيما عرضتم به من خطبه النساء او اكننتم في انفسكم علم الله انكم ستذكرونهن ولكن لا تواعدهن سرا ده النكاح حتى يبلغ الكتاب اجله واعلموا ان الله يعلم ما في انفسكم فاحذروه يتفقدوا مندنو بالواي متبات بزي اراد ورك اسر كن لمطيق يشالال كن مندنو متطيقو يمتطيقو التعريض تعريض بس مندنو تعريض ان يذكر المتكلم شيئا يدل على شيء لم يذكره يعني عند عند نجر باجازور ارغ تطيقاله مثلا العلماء تشو ان يقول اني اريد تزوج التزويج من هلال في تواكنو بالواي متبات جنا الدوال الشرسه من هلال اني اكو هتي اني اكو لماغبات كو فلقاله ياهون لا غباش مالت نو يي ادلم جن ملكتو اندزيه نو من هلال اني اريد تزوج اني اكو لا غباكو فلقاله بلا ششته تهداله اشي ويم دمو قالوا لوددت ان ييسر الله لي امراه صالحه اي انيكو انديت مسلت طرو سيتكو بيغطمنكو لماغباتكو فلقالهو طلعت الله يي انغدي قطا لاغباش معناتها ادلم አው የቁሉ ኢነላህ ለሳኢቁ ለኪ ኸይራን የደሙ በጣም ትነው ትንሽ ወደ አደበቢስ መሆን ሄደ ግን ይፈቀዳል ምን ይላል ኢነላህ ለሳኢቁ ለኪ ኸይራን እያንቺ አላህ እኮ አስቀምጦልሻል እኮ እንዴት የመሰለ ባልኮ ሊያገባሽ ነው ትላታለህ አንተ እኮ ነው የፈለካት እና እንዴት አላህ እኮ እንዴት የመሰለ ባልኮ አስቀምጦልሻል አሁን እሷ ድንግርግርግር ይላታል ምንድን ነው የሚለው ሰውየው አው አንቺ ነው የሚፈልግ እኮ በጣም ጥሩ ሰው እኮ አለ ትላታለህ ወይም ደግሞ ምን ትላለህ ሀዲያ ይዘህ ትመጣለህ ስጦታ ስጦታ አስቀምጠህ ትሄዳለህ ናህኑ ሁና እኛ እዚህ አለን ማለት ነው طيب وجائز ان يمدح نفسه ወይም ደግሞ አሁን መጨረሻ ይህን ስጨርስ ይህችን ትደግማላችሁ ኢንሻአላህ ወይም ደግሞ ምን አሉ ان يمدح نفسه يجوز አሁን ባለዋ የሞታባት ከሷ ቁጭ ብለ ምን ትላታለህ እኔ እኮ ዲግሪ እኮ አለኝ ደሞዜ እኮ 10000 እኮ ነው ደሞ እኔ እውነቴ ነው አባቴ እናቴ እኔ ከኔ ነው የሚቀለቡ በጣም እንትን ነኝ ደሞ በስራዬ እኮ ጀነራል ማናጀር ነኝ ራሱን እንትን ይላል በጠባይም ሁሉ ሰው እኮ ነው የሚያመሰግነኝ ይላታል ويذكر مآثره على وجه التعريض بالزواج نعم وقد فعله ابو جعفر محمد بن علي بن حسين ينجر كسلف الصالح يدرجوا سو عليه قالت سكينه بنت حنظله عند السكينه متبالتش ومنالتش استأذن علي بن محمد علي ولم تنقض عدتي من مهلك زوجي نمنالتش جنا بالي موتو اداي اراتور اسر كان سايتشرس علي متانا فقط طلبنا جبا عليه ودني جبانا قد عرفت قرابتي من رسول الله صلى الله عليه وسلم انت هتي على نعم انت سكينه على او انيكو يا نبياتين يا لجلج مهونين تاقال تاقياليش على نعم وموضعي في العرب عربوچن بتام اندمي ودن تاقياليش كذا ورا سوا منالچ غفر الله لك الله يغفر له يا ابا جعفر انك رجل يؤخذ عنك تخطبني انت جنا يا ابا يبالي عدا سايتشرس تاچنياله اندي قالچو قال انما اخبرتك بقرابتي من رسول الله صلى الله عليه وسلم ومن علي انكو يالكوش يا نبياچين يا لج لجنين يا علي لجنين بي راسين يا مغسكونو انجي انكو اطيقكم الات خلاصه الاراء ان التصريح بالخطبه حرام لجميع المعتدات والتعريض مباح للبائن سلازي وانه نغرو مندنو يعني اغباش الله مالت لتتلقت سيت ادوا يالچرسچو حرام نو جن لذا بالوا لموته جن يهن عينت اهون يسمانو نغر مالت منم ادلم مكنياتوم باليلاتما باليلاتم يميقنا باليلاتم اهون ياچي تتلقا عند طلاق تتلقا يعني بالوا لملسات يمفلق جن بتام بتام ياسغدل اندياوم ሁለቱም ሊጋደሉም ይችላሉ ስለዚህ ለሞዋቹ ባሉ አይሞተችበት እንትን ይቻላል ለሌላ ግን አይቻልም ይያልኩ የዛሬ ትምርታችን ኢንሻአላህ እዚህ አስቆማለሁ ግን ይህች የመጨረሻ ነገር እስቲ ወይም አመቱላህ ወይም አቡ አኒስ ወይም ያኒ ከነዛ ደንበኞቻችን ቢገልጹዋት አሁን መጨረሻ ያልኩዋት ያኒ ባሉ አይሞተችበት ሴት እንዴት አርገህ እንደምትጠልባት سلتون اهون دمغلصو متغلصولين كالاچو بتا مسغنالو على كل حال ازاري درساتشن يني مسلال الله سبحانه وتعالى رسول صلى الله عليه وسلم يتوت نغير يلم علماوچوم يتوت نغير يلم بهلو يغبو من تلالله من تسرالله من انديت تمرطالله انديت كله نغير بقى الله سبحانه وتعالى مسغنا يدرسو والله ديناچن اني اتحدى اقول لكم يفكركم انه مناغرو اهو በክርስቲያን ይሁን በሌላ ሃይማኖት ይሁን ይሄን አይነት ትንተና አታገኝም አግባ بس ይሄን አይነት ብሬክ ዳውን ይሄን አይነት يعني ፍትፍት ታርጎ በቃ ዲናችን አታገኝም በሌላ ሃይማኖት ግን አላህ Subhanahu Ta'ala ምስጋና ይድረሰው በረሱል ሰለላሁ ዐለይሂ ወሰለም አድርጎ በዑለማዎች አድርጎ በደንብ አድርጎ ተንትኖ ገለጸልንና በሰማነው ያሰራን እያልኩ ማይኩ ፍሪ ለእናንተ ኢንሻአላህ ባረከላሁ ፊኩም ወላሁ አለም ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰሐቢ አጅማኢን። السلام عليكم ورحمة الله وبركاته. بارك الله فيكم أستاذنا وحبيبنا الله أجل دين بارك الله أكوان الله يستلن بطعم دس من القلس ترتنا مهد اللبن يتقمنال يعني هنا ما يكياسكت ما ترشا يالوتن የቻልኩትን ያህል ለማብራራት ነው። ያው ሁላችንም አብራርተውታል ኡስታዝ፣ እንደው እንደ ልማድ ሆኖ ብቻ እኛን እንድንጠነክር ስለሚጋብዙን ነው እንጂ ከኡስታዝ የተሻለ አማርኛ ኑሮኝ የሚገልጸው ነገር እንደሌለኝ ሁላችሁም ታውቃላችሁ። ግን በተለይ እኔ በአሁኑ ሰዓት እንግዲህ ወደ ሰላት መድበስ ታይም ስለሆነ ኡስታዝ አቡ አኒስ እያሉ ስለምሄድ አሁን ትንሽ ቀደም ብሎ ስላቆሙ ልናገር ብዬ ብቻ ነው እንጂ መጨምሮ ነገር ምንም የለም። ምንድነው ይሄ ባሏ ሙቶባት እንግዲህ ዳምት ቆጥረው ሴት አራት ወር ከአስር ቀን መሆኑ ሁላችንም እናውቃለን። በሱረቱል በቀራም ተምረናል፣ ተፍሲር ላይ ስለተማርነው አዲስ ነገር አይደለም። ሌላው እንግዲህ ሙዕተዳት አሉ የተለያዩ፣ መጨረሻም በአይን ትልቅ በአይን አለ ትንሽ በአይን አለ። ያ ሁሉ እነሱን አልነካም። አሁን ምነካው ምንድነው ያሉት እሳቸው ባል ሙቶባት 10 ወር አራት ወር ከአስር ቀን የምትቆጥረው ያለውን ነው መጨረሻ ላይ ማብራራው። እሱ ምንድነው አሊ ኢብኑ መሐመድ አሊ ያሊ የልጅ ልጅ ማለት ነው ሂደው ለሰኪና ቢንት ሐንዘላ ያሏትን ሂደው እንግዲህ የእሳቸውን ቀድር የእሳቸውን ከረሱል ዐለይሂ ወሰለም ያላቸውን ቀራባ ያሊ የልጅ ልጅ መሆናቸውን ሲነግሯት እሷ ደግሞ በጣም ተገረመች። እዳ ስላልጨረሰች እንዴ አላህ ይማርህን፣ እንዴት አንተ እንዴ አንተ ያለ ካንተ የሚወሰድበት ብዙ ነገር ካንተ የሚወሰድ ቢሆንክ ሰው እኔ ባሌ ሙቶብኝም እዳ የምቆጥርን ሴት እኔ ልታጭ ትፈልጋለህ እንዴ ብለው ሰኪና በጣም በመገረም ጠየቋቸው። እሳቸው ደግሞ ምን አሉ انما اخبرتك بقرابتي من رسول الله صلى الله عليه وسلم ومن علي كعلينا كرسول يالنين زمدينا ብቻ ነው ተናገሩት። ይሄ ብሎ ማለት ምንድነው መታጅ ምንድነው ኢርዶተንካ የዘዋጅ የማጨትን እርደን ኹጥባ ግልጽ ባልሆነ መልኩ እንደሚፈልጉ በአሽሙር እንደምናገር ማለት ነው እንጂ ላገባሽ ፈልጊያለሁ ማለት አይደለም። ግን ይታወቃል ራሱን በማመስገንም ሆነ እሷም ደግሞ እንዳንቺ ያለ ሴት ማሻአላህ አሁን አንቺ በጣም ጥሩ ሰው ነሽ እንዳንቺ ያለ ባላታጭ ምናምን ብሎ ከተናገረ እሱ ራሱ እያግደመደመ ነው የሚናገር ያለው ለማለት ነው። እንደዛ ከሆነ ይበቃል ለማለት ያህል ነውና ይሄንን ነው። ከዛ ውጪ ግን ተስሪህ አርጎ አገባሻለሁ እኔ ፈልግሻለሁ ብሎ ማለት እንደማይሆን ነው ዛሬ የተማርነው። والله عالم እንግዲህ እኔ መስላል ማይክ ለሌሎቹ እጃችሁን አንሱና ኡስታዝ ርፍት እስከሚያረጉ ድረስ ወይንም ኡስታዞች ካላችሁ ተናገሩ። بارك الله فيكم السلام عليكم ورحمه الله وبركاته الله ነጋለ ሀገናኝ ደግሞ ነገር ነው እኔ ኮሜንት ማደርገው እንግዲህ እና ይሄ እንግዲህ ባነኑ ባህል ይህን ቁርአን በጣም አሁን የተማርነውን ነገር ሁሉ በጣም የሚጻረር ነገር ነው የምናደርገው። አንደኛ ነገር ባዳው የሞተባት ሴት አለቀላት። አዚፍ አንድ ነገር እንደሆነች እና አዚፍ እሷ ለሁሉም ነገር ኮዝ እንደሆነች መልሶ የሚያገባት እንኳን በጣም ሬር ነው። ይሄ በጣም በጣም ሬር ነው። ባለንበት ካልቸር አልተለመደም ብዙ ኢንሻአላህ ትምህርቱን የሰማነው ሁሉ ይሄ ልባችንን እንግዲህ ያርሷል። ሁለተኛ ደግሞ በጣም ያልተለመደው ነገርና በሃይማኖታችን በጣም አጌንስት የምንሰራው ነገር ምንድነው አንድ ሴት ይሞትባታል፣ ባል ሲሞትባት የለቅሶው ከሆን ባለፈው ጊዜ እስታድ እንደተናገሩት ነው ለቅሶው በሽ ነው። እንግዲህ ወንድም ሴቱም አንድ ላይ ነው የሚሆነው። እቺ እዳዋን እንኳን እስክትጨርስ ወንዶቹ ከሷ ርቀው መኖርን እንኳን አያውቁበትም። እኔም ሰብር አላህ ይሰብርሽ እላታለሁ ይባላል፣ ይገባል። ሴቷን ይስሟታል፣ ምን ይሏታል፣ ያቅፏታል። ይሄ ከዲናችን በጣም በጣም ያልተለ እንዴት ነው አጌንስት ዲናችን ነው የምንሄደው። እቺ በካልቸር ያገኘናት ነው። ሴት አቅፎ መሳም ምን ምን የሚባለው ነገር ይሄ በካልቸር ያገኘነው ነገር ነው። አክቹዋሊ ኢት ኢዝ ኖት አ ካልቸር አይ ጌስ ዲስ ኢዝ አ ዌስተርን ካልቸር መሰለኝ። እና ይህንን አሁን የሰማንን ሰው ሁሉ እንዲህ አይነት ትራቅ በሚባልበት ጊዜ ይህንን ማድረጉ የትም ሀበሻ ለቅሶ ላይ ይሄ የተለመደ ነው ካልከዳም በስተቀር ዌስተርን ያለው እንደዛ ነው። ቤት ይመጣል፣ ታዚያ ይደረግና ከዛ በኋላ ካላገኘናት ይባላል። እሷን ካላገኘናት ባላ የሞትባትን ሴት ካላገኘናት ይባልና ትወጣለች፣ አላህ ይሰብርሽ ይባልና አቅፈው በተጽናኝ ምናምን ይባላል። ማን ነው የፈቀደልን? የትኛው ዲናችን ነው ይህንን የሚፈቅደው? ዛሬ ሰማን። ምን ያህል እኛስ ይህንን ፕራክቲካል እናደርገዋለን? እና ከአሁን ወዲህ ይህንን ራሳችንን ለመያዝ ለመቆጠር ያለውን ሁኔታዎች ከተረዳን በኋላ ቁጭ ብለን የተናገሩትን ነገር ሰምተን ለመውጣት አይደለም። አንዳንድ ነገር እየወሰድን ያለንበትን ሁኔታዎች መቀየር ስንጀምር ነው የእኛ ትምህርት ተማሪዎች የምንባለው ትምህርቱንም ዋጋ የምንሰጠው። እና አሁን ወላሂ በጣም ይገርመኛል። እኔ ሰዎች ይመጡና አሁን በተገናኘበት ቦታ ትምህርት ቤት ይሁን ምንም ይሁን ሂጃብ ያደረገችው ሴት አንድ ነገር ስታይ ለምንድን ነው እጅስ የሚዘረጋው? ለመጨበጥስ? ለምንድን ነው አቅፎስ ለመሳም የምንሯሯጠው? ምንህ ናት? ለአንተ እኮ ሚስት አይደለችም ወይ? ለአንቺ እኮ እሱ ባል አይደለም? ይህ አላህ የጠላው ነገር እኮ ነው። እና ይህ ነገር ስላለ እኔ ዛሬ ይህንን ለመናገሬ ያልኩት የስታድን ትምህርት ለመረገም ሳይሆን ከስታድ ትምህርት ጋር ያለውን የእኛን ጸባይ ለማሻሻል ነው። ፕሊዝ ፕሊዝ፣ ወንድም እህቶቼ ይሄንን እንጠንቀቅ። ዲናችን የማይወደውን ነገር መተው አለብን። ይሉኝታ የለም። እኔ እኮ ሰብሩ ይስጥሻል አልኳትን፣ አልተፈቀደልህም አትላትም፣ አለቀ ፔሬድ። አላህ አልወደደውም፣ ያንተም ይሉኝታ እዚህ ላይ መቆም አለበት። እና ይህንን እኔ ኤምፋሳይዝ ለማድረግ ነው። በጣም በጣም ይቀፋኝ ነበረ ወላሂ፣ እኔ በጣም ይቀፋኝ ነበረ። እና ለምንድን ነው የምትቀመጠው? ለምንድን ነው ወንዶች የሚኖሩት እሷ ባለችበት ቦታ ብዬ ጠይቅ ነበር። ግን ያለው ሶሳይቲው ገና ጥሪም ስለሆነ መሰለኝ በትምህርቱን በጣም ያልበሰለ ስለሆነ ይሄ ነገር ተቀባይነት አላገኘም። እንግዲህ እየሰማነውን አላህ በልባችን ያሳድገው፣ የሰማነውን ደግሞ አላህ የምንተገብረው ያደርግና አላህ የማይወደውን ነገር እንራቅላችኋለሁ። ወንድም እህቶቼ ከኔ ቀደም የተናገሩት አውቄ አይደለም፣ ግን ያለውን ነገር እናሻሽል ባይ ነኝ። ጀዛኩም ላሁ ኸይረን። ማይክ ፍሪ። እንደ ማግኔት ናቸው። እርስ በርስ ይሳሳባሉ። አንዱ ካንዱ ተለይቶ ቢኖር ህይወት ጣዕም አይኖራትም፣ ጎደሎም ትሆናለች። የሰው ልጅ ጋብቻ በመመስረት ለተፈጥሯዊ አስፈላጎቶችን ተገቢውን ምላሽ ይሰጣል። ለዚህ ነው ለአቅመ አዳምና ለአቅመ ሔዋን የደረሱ ወንዶችና ሴቶች ትልቁ ፍላጎት ትዳር ሲሆን የሚስተዋለው ወጣቶች ቅዱሳን የጋብቻ ውል በመፈጸም የደስታ ህይወት ይጀምራሉ። ትዳር በክፉም በደጉም ጊዜ አብሯቸው የሚሆን ተቆራኝቶና ታማኝ አጋር ይሰጣቸዋል። በተረበሹበት ወቅት ያረጋጋቸዋል። የተዘበራረቀ ህልሞቻቸውን ወደ አንድ ስኬታማ ግብ ያመጣላቸዋል። ይህ ቤተሰብ የመመስረት ህልም ወጣቶችን ወደ አንድ ስኬታማ ግብ ያመጣቸዋል። ይህ ቤተሰብ የመመስረት ህልም ወጣቶችን አስፈላጊ ድርጊቶችን ያቅባቸዋል። ለወጣቱ ከታማኝ የቤተሰብ አካል ይልቅ የተሻለ መጠለያ የለም። ትዳር ተዘናንቶ ተመቻችቶ ለመኖር የሚያስችል የፍቅርና የርህራሄ የጓደኝነት ማዕከል ነው። ሀያሉ አላህ ይህን ጸጋ በቁርአን ሲጠቅሰው ለእናንተ ከነፍሶቻችሁ ከጎሶቻችሁ ሚስቶችን ወደ እነሱ ትረኩ ዘንድ መፈጠሩ በመካከላቸው ፍቅርን እዝነትን ማድረጉ ከአስደናቂ ምልክቶች ነው። በዚህ ውስጥ ለሚስተዋሉ ህዝቦች ታምራቶች አሉ ይላል። ነብዩ መሐመድ ሱለላሁ ዐለይሂ ወሰለም ያላገባ ወንድ ምንም ያህል ሀብት ቢኖረው በርግጠኝነት ደሃና ለማኝ ነው ሴቷም እንዲሁም ወንዱ ብለዋል። ጀዛኩም አላህ ኸይር ማይክፍሪ السلام عليكم ورحمة الله وبركاته يا جماعة ما شاء الله أخونا حرم أستاذ أبو أنيس اليوم أختنا أمت الله ما شاء الله الله يجمر الله أهتي نور جنة ما شاء الله مايك فري كذا وفيتكن عند ما سوك أعلننا غير عفو بلنبوز الحمد لله رب العالمين صلى الله على نبينا محمد وعلى آله وصحبه اجمعين الشيء انقديه يتياك اوش بر نكفاتنا يميمرت وتتياك اوش بزيه انتن بيهونو ترونو بزيه توبيكاتشن زاري نا كارستو بايوتو يتمرت ايهونالو كلي اللقن من الدرق ان شاء الله مايك فري نور جنة ሰማው ከሆነ ማለት ነው በሳውዲ አረቢያ ውስጥ ማህር ሲጠየቅ የልጅቷ ቤተሰቦች 100 ሪያል ወይንም 50 ሪያል ይጠይቃሉ ማለት ነው። እንደዚህ በሚሆንበት ጊዜ ያው የሌለው ሰው ደግሞ እነዛን ሰው ሴቶች ማገኘት አይችልም። እነዚህ ሰዎች አሁን እንደዛ ሆነው ሴቶቹ ሳይያገቡ በሚቆዩበት ጊዜ ማለት ነው ገንዘብ ከለላቸው ተጠያቂዎቹ ቤተሰቦቻቸው ናቸው ማለትም አላህ Subhanahu Wa Ta'ala ተጋቡ ተወለዱ ብሏልና ተጠያቂ የሚሆነው ማን ነው? አንድ ጥያቄ ይሄ ነው። ሁለተኛው ጥያቄ ደግሞ ኡስታዝ ሁለተኛው ጥያቄ ይቻላል በዚሁ ተመሳሳይ ነው። አንድ ብቻ ልጨርሰው ወይስ ልውረድ? እሺ ቆይ ተጠይቃለሁ። እሺ ጥያቄው ግልጽ ነው። በጣም ቆንጆ ጥያቄ ነው። በሳውዲ አረቢያ ብቻ ሳይሆን በአረብ አገሮች በተለይ በጋልፍ ስቴትስ እነዚህ እንትን ያላቸው የጋልፍ ስቴትስ 7 8 አገሮች ማህሩ በጣም ውድ ነው። በጣም ውድ ነው። በል በጠቅላላ በአረብ አገሮች ብንል በጣም ውድ ነው። የሚገርማችሁ ነገር እዚህ ላይ الافراط والتفريط የሚባለው በዲናችን አለ። الافراط والتفريط አንዱ ኤክስትሪም እንትን ስተት ያደርጋል አንዱ ደግሞ በጣም ያኒ በወንዱ ይጫወታል አንዱ በሴቱ ይጫወታል። በዲን الاسلام ዲን الاسلام ወሰት ነው ከፍለ ልጅዋን አግባ ነው የሚለው። ላኪን ለምሳሌ በጋልፍ ስቴት ብናይ 100 200 300 400 ሺህ ሚሊዮን 2 ሚሊዮን ይደርሳል ማህሩ። ይሄ ነገር ሐቂቀተን ብዙ ሴቶች አሉ አለት ዳር ቁጭ ያሉ እድሜያቸው 40 አመት 45 50 ይደረሱ አሉ። በዚህ እንትን አባቷ ምን ይላል ያለ 1 ሚሊዮን ካከፈልክ ወይም ደግሞ ቤት ካላሰራህላት ወይም መኪና መርሴዲስ ሮዝ ራይት ምናምን የዚህ አይነት ልጅቷን ያዘጋያል አይደለም። እኔ አንድ ምሳሌ ብሰጣችሁ ወላሂ ይገርማችኋል። ብዙ ዑለማዎች ኹጥባ ሲያደርጉ በጁምዓ የኸጠቡት ነገርና የነገሩን ነው እዚህ የተገኘው ነው። ማድሪ በኩዌት ነው በሳውዲ አረቢያ ነው በኢማራት ነው በዱባይ ነው አላቅም። ላኪን ይሄ የተከሰተ ነገር ነው። ምን አደረገች አንዷ የሚያገባት ይመጣና አባቷ ማህሩ ቀላል ነው ብሎ ይመልሳል። እንደገና ሌላ የሚያገባት ይመጣና ማህሩ እንደዚህ ነው ዘሩ እንደዚህ ነው ቤተሰቦቹ እንደዚህ ነው مش عارف ገንዘቡ ጥቂት ነው ያለ ልጅቷ 40 አመት ደረሰች። አሁን ጭንቅላቷ ተነካ بال بما تأتوا سايهون ياباتوا درقيت بتقامة بالشكات الناددات هزن هزن بتشاهونج انتي تيهون هلو مياقبات سوسي متع أباتوا بمهر بتشاي ملساتال أربع مست درس بمهر بچنكاتنا بنتين يتنسا تاممج تاممج إننا دكتورة شمتو من بيلو من امتن اللاتن بكا چنكاللات واسلتنكا الغالاي لموموت بكا بشتاو تقنى أباتنا بيتسووشوا بمولو تراج بيتسووشي ጓደኞቼ ዘመዶቼ በሙሉ ጥሩልኝ አለች እሺ ብለው መጡና ቤቱን ሞላ ቤተሰቦቿ እንግዲህ በጣም ታማለች አሁን ምን አለች እኔ እንግዲህ ወንድሞቼና እህቶቼ አባቶቼና እናቶቼ ይህችን ዓለም ትቼ ወደ አኺራ ይሄድኩ ነኝና አንድ ዱዓ ላረግስቲ እጃችሁን አንሱልኝ አሚን በሉ አለቻቸው እሺ ብለው እነሱ እጃቸው አንሱና አሚን ይላሉ እሷ ምን ትላለች اللهم يا رب تلالج اللهم حرم ابي من الجنه جنه يا جنه شتو انكون دا يشتت اباتي من الجنه كما حرمني من الزواج لما اغبات اندكلكلني انت دمو جنه يمتبال نجر شتوام انكون سايشت جهنم اللي غبا ارغلني يا الله سبحان الله ይህችን ነገር ካለች ከጥቂት ቀናት በኋላ ሞተቻሉ اللهم حرم ابي الجنه من الجنه كما حرمني من الزواج ይህን ዱዓ አላህ ይቀበለው ብላችሁ ታስባላችሁ ወንድሞች مظلومه والله مظلومه مهሩ ደሞ የሚገርማችሁ አብዛኛው مهሩ ወደ ሴትዋ አይገባም አባቷ ነው እንክት አድርገው የሚበላው እና ይህን አይነት بزي بعرب اغاروش سيتاي يزي حنصار دمو لنغراچو بهند اغر ሁለት ጊዜ هند هج ያለው እና هند اغر ደሞ ማህር የሚከፍለው ሴቲዋነች ይደሞ እስላሞች እኮ ናቸው እኔ አንዲት ልጅ ለማግባት ሲሄድ እሷ ነው የምትከፍለኝ ገንዘብ والله عند هند ከኔ ጋር ሳራ ነበር በዚህ ካምፓኒ እና በቃ ገንዘብ በጣም ስስታም ነው ገንዘብ ይወዳል አያጠፋም ምንም ነገር ሻይ እንኳን አይጠጣም ከዛ በኋላ አንድ ጊዜ ስንጠይቆ ምናሌ አዘነና ልክ ለማልቀስ ትንሽ ነው የቀረው ያ ሼክ አለኝ እናንተ የማታውቁት እኮ እኛ ችግር አለኝ አለ ምንድን ነው ስንለው እኛ ህንዶች እኮ በጣም መጥፎ ባህል አለኝ እኔ ሁለት ልጆች አሉኝ አለ ሁለት የሴት ልጆች አሉኝ ደርሰዋል አሁን የሚያገባቸው ሰው ሊመጣ ነውና ሁለት ላክ መያዝ አለብኝ አለ ሁለት ላክ በዛ ጊዜ ነው ይሄ ከ15 አመት በፊት ነው ሁለት ላክ ማለት 1 ላክ 100000 ሩቢያ እና እያንዳንዱ ሴት 100000 መያዝ አለብኝ ለምን ስለው የሚያገባ ሲመጣ ይሄን ለሱ ከፍላለሁ ማህሩ ማህሩ እኮ በስልማ ወንድ ነው የሚከፍለው በእኛ ግን ሴት ነው የምትከፍለው አለ اعوذ بالله ሴት እስላሞቹም አው እስላሞቹም እንደዚህ ናቸው هذا يسمى ايش افراط وتفريط من معناته نو ينزي يقال في عرب يالو انتنو انتن بتام باسه مهرو توددي سيتوچو داراتو ينزا دمو بتام دمو باسه سيتوچو مهر يكفلالو عجبا لهذا سلازي اونته نو يهم هون يلبتم يهم هون يلبتم ماهكلنياو كن يسلمنا فرد نو مهر كفله انت تاغبات الله إذن هتاچن نورجنة اندالتشو يزي عينت بمهر مودد بزو سيتو چارلو يتقمتو أربامت يدرسو وامسامت يدرسو عرلو تسفاكور طوبكا ابدي هونو مالو مغناتوم يه عينت نام يميت تيكو ما نو بنل أبات ما ميت تيكو نا آهون دومو حقيقة حبشا ينياسو وچم يأربوش يوسدو كنسو يتمارو مهرون بتقام كف إياد الرغوتنو الله عفوي بلن ما يكفري السلام عليكم ورحمة الله وبركاته ينيت إياكي أستاذ قدم بتمارنو لاي يتمركزنا هونم من دنو قدم سياستمرو ولاد سيت መሆኗን ቤተሰቦቿ መሆኗን ጠይቃቸው ግቡ ብለዋል። እሺ ጥሩ ነው። ግን ይሄ ብዙ ቦታ ቤተሰብ ለምሳሌ እናት ወላድ ሆና ልጇ ወላድ ሆና እህቶች ሌላ ግብተው ደግሞ ያልወለዱ እህቶች አሉ እዛ ቤት ውስጥ ወላድ ሆነው ማለት ነው። እና ይሄ ታዲያ ከአላህ ቁርአን ላይ ከወረደው አላህ ቤተሰብን ሲፈጥር በአራት እንደፈጠረ ነው። ከአንድ ቤተሰብ ወንድ ወንድ ብቻ፣ ከአንደኛው ቤተሰብ ሴት ሴት ብቻ፣ ከአንድ ቤት ደግሞ ወንድና ሴት፣ ከአንድ ቤት ደግሞ መሀን ያደረገው አለ። እና ከዚህ ጋር የቀደሙ ትምህርት ከዚህ እንትን ጋር አይጋጭም ወይ? እሷን ፍለጋ ወላድ ፍለጋ ተብሎ ሲኬድ ሱብሃንአላህ፣ ትንሽ ስለተጋጨብኝ ነው። ጀዛኩም አላህ ኸይር። ማይክ ፍሪ። እሺ ወንድሜ ሀረም አብሽር፣ አይጋጭም ነገሩ። መጀመሪያ የማይጋጭበት ነገር አንድ ትልቅ ምክንያት ልንገር፣ ነገሩ ከነቢያችን ነው። ነገሩ ንግግሩ ከነቢያችን ተዘወጁ አልወሉድ አልወዱድ እና የምትወልድ እንግዲህ እዚህ ላይ የምትወልድና የማትወልድ ማን ነው የሚያውቀው? ወንድሞች አላህ ብቻ ነው የሚያውቀው። ግን አንዳንድ እንትን አለ። ለምሳሌ ግምት እኮ ነው። ለምሳሌ አሁን የገሌ ልጅ ነው የጠ አረ እነዛ ቤተሰብ ጥሩ አይደሉም እኮ እነዛ ቤተሰቦች ይባላል። ለምን አረ እንደዚህ እንደዚህ እኮ ዘር አላቸው ይባላል። ጠቅላላ በጠቅላላ አነጋገር ከነሱ አታግባ ማለት አይደለም፣ ግን በጥቅልል ባለ እንትን ይታወቃል። ለምሳሌ የገሌ ቤተሰብ ላገባ ነኝ፣ አው በጣም ቆንጆ ነው የነሱ እኮ በሙሉ በሙሉ እኮ ነው ከነሱ ቤተሰብ የተወለደ ጥቁር የለም እኮ በሙሉ ነጮች ናቸው ይባላል። እንደገና ሌላ ደግሞ ማን ለማግባት ነው የምትፈልገው? የገሌ እነዚህማ በጣም ወላጆች አይደሉም እንዴ? እንዴ ልጆቻቸው በሙሉ በቃ በብዙ ነው የሚያገቡ የሚወልዱ ይህ ማለት ነው እንጂ እገሌ ወላድ ነች እገሌ አትወልድም፣ ይህማ ገይብያት ነው፣ አላህ ብቻ ነው የሚያውቀው። ነቢያችን ማለታቸው ግን ተዘወጁ አልወዱድ አልወሉድ ያኒ በባህልና በዑርፍ የሚታወቅ ነገር አለ። ያኒ ይህ ነገር የአላህን ምስጢር ታውቆ ሳይሆን ወላጆች የሆኑ ቤተሰቦች በልምድና በባህልና በዑርፍ የታወቁ ስላሉ ያኒ ይህች እኮ አትወልድም ሲባል የምትወልድ ብታገባ ነው ጥሩ። ምክንያቱም ልትተካተሩ ፈኢኒ ኡባሂ ቢኩም የውመ ልኡመም አው የውመ ልቅያማ። ስለዚህ መጀመሪያ የማይጋጭ መሆኑን ልንገር፣ የነቢያችን ንግግር ስለሆነ ነው። የነቢያችን ስ ሰለም ንግግርና የአላህ ንግግር ደግሞ አይጋጭም። እና የሚወልዱና የማይወልዱ አላህ ነው የሚያውቀው። ላኪን አንተ እያወቅ እየሰማ እነዚህ ቤተሰብ እኮ በወሊድ እንትን ካለ በጣም ደካሞች ናቸው እየተባለ አታግባ ማለታቸው ነው ነቢያችን ስ ሰለም። ና ማይክ ፍሪ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ያ ጀማ ይሰማል? ማሻ አላህ ኡስታዝ፣ በፕራይቬት ጠይቅ የተባልኩት ጥያቄ ምንድን ነው፣ ከቁርአን በቁርአን ውስጥ ትዳርን ዋጂብ ነው ወይም ፈርድ ነው የሚል ካለ የሚል ጥያቄ ነው። ጀዛኩሙላህ ኸይር። ማይክ ፍሪ። ይህ ጥያቄ አንድ ነገር ያስታውሰኛል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ቀን ጊዜ ሊመጣ ነው አሉ፣ ከቂያማ ቀን በፊት አንዳንድ ሰዎች ምን ይላሉ አለ፣ ማ ወጀድናሁ ፊል ቁርአን አኸዝናህ ወማ ለም ነጅድሁ ፊል ቁርአን ተረክናህ። እና በቁርአን ያገኘነው ነገር እንወስዳለን፣ በቁርአን ካልተገኘ ግን ግድ የለንም እንተዋለን የሚሉ ሰዎች ሊመጡ ነው። ወላኪን አሉ ወላሂ ለቀድ ኡቲቱ ልቁርአን ወሚስለሁ ቁርአን አላህ ስብሐ ወተዓላ ሰጠኝ፣ እንደዚህ መሰለ ደግሞ የቁርአንን ያህል ደግሞ ሕክማ ሰጠኝ። ሕክማ ያን ሱና ማለት ነው። ስለዚህ ሁሉ ነገር በቁርአን ይገኛል የሚል በጣም በጣም ከሀቅ የራቀ ነው። ሁሉ አሁን የተባለው ዑለማዎች ያሉት አኢሞቹ ያሉት ነቢያችን ያሉት በሙሉ በቁርአን ይገኛል ካልንሞ ቁርአን ስንት ቮሊዩም ሊሆን ነው? ይሁን ሁሉ ለመመዝገብ ከተባለ ቁርአን 10 20 ቮሊዩም ሊሆን ነው። የሚحافظውም የሚቀራውም ሰው የለም። አላህ ግን ምልክት ነው የሚሰጠው። يا ايها الذين امنوا اذا قمتم الى الصلاه فاغسلوا وجوهكم وايديكم الى المرافق الى الكعبين على ادلم يوضو ايه نو يتتقسوا بنتن بالقران لكن يا صلاه النا يوضو مصحفت يا فقه مصحفت سنت شنو يالك كيت متاي 90% كنبياتن حديث يمطانا كعلماءچن غغر يمطانو اهون دمو الله سبحانه وتعالى يعني اندزيه بلو اللي تقسى يشل كل نغير ايتقسم لكن نبياتن اندزي حالوت علماءچن اندزي حالو سنل اسو نو ديناچن كل نغير بالقران قال تگني ان وسدوم ويم دمو بالقران قال تگني يعني اني بزو قال وايواطلني مالتو بتام ستت نو سلازي ديناچن اندياوم ديناچن گماشو بالقران گماشو بحديث النبي صلى الله عليه وسلم چماريم يا علماءچو تگل የዑለማዎችም አስተያየትም ጭምር ነው ዲን የሚባለው። ስለዚህ ይሄ መስላል እንግዲህ በቁርአን ባይገኝም ያኒ በነቢያችን ሐዲስ ከተገኘ እሱ ነው ዲናችን። ማይክ ፍሪ السلام عليكم ورحمه الله وبركاته ድምጽ ይስማል ኡስታዝ አንድ ጥያቄ አለኝ። ጥያቄም ሴት ልጅ 30 አመት ከሞላት እና ቤተሰቦቿ ፈቃደኛ ካልሆኑ እንድታገባ ማህከማ ሄዳ ራሷን ማጋባት ትችላለች ይባላል። እሱ ይፈቀዳል? ይጁዝ? شكرا እንደናው ሴት ልጅ እድሜዋ 30 ከሞላ በኋላ ቤተሰቦቿ ትዳር ባይፈቅዱላት ራሷን ማህከማ ሄዳ ራሷን መዳር ትችላለች? አረም ነጠከኝ አፉ በለኝ ኡስታዝ እንደገና ደግሞ አለው። የህቴ ሪም ጥያቄ ምንድነው? ሴት ልጅ እድሜዋ 30 ከደረሰ በኋላ ትዳር ቢሰውሽ ባፈቅዱላት ራሷ ማህከማ ሄዳ መዳር ትችላለች ወይ ነው ጥያቄ? ከጥሩ ነው ጥያቄ ነው ኢንሻአላህ። ማይክ ፍሪ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። والله ይሄ በጣም ጥሩ ጥያቄ ነው። እንዴት መሰላችሁ? በመጀመሪያ ቀድመ ተከተል ልንገራችሁ። ولي امر የሚባለው ካባት ይጀምርና እሱ ከሌለ ወይም እንቢ ካለ ከሌለ ወይም እንቢ ካለ እንቢ ሲል ግን በሸርዕ እንቢ ሲል ለምሳሌ ልጅቷ ጥሩ ወንድ ይመጣል ባለ ዲን ባለ ኹሉቅና ملتزم የሆነ ይመጣና አባቷ አንድ ሰካራም ነው ሙብተደዕ ነው ስነ ስርዓት የሌለው ሰው ነው እና አልድርሽም ይላል። አረ ለምን አትደረኝም? አንተ አባቴ ነህ ዳረኝ። ላ ይህ ሰው ያልፈልገውም ዘሩ እንደ ዘራችን አይደለም። ደሞ ዝም ብሎ ወሃቢ ነው። ደሞ ዝም ብሎ በቃ ሰላት ሰላት ስል ነው የሚውል ደርዊሽ ነው እንጂ አላገብ አልድርሽም ይላታል። ከሸርዒ ወጣ ምክንያት ይሰጣል። هذا الاب تسقط ولايته حقيقة تسقط ولايته. من معنى تسقط؟ عندنا يتسطو يولي أمرنتو يود قال طيب النار قال لنك تود قادي لا كذابها لا يلو لبيا اللونا أمرو يمي السراسو آياتوا هنا يسو أبات السوم يلم الشي الشي كذابك تلنا واندموا شقيق يبات የናት ወንድም ሆነ ይድራታል። አባቷ ቁጭ ብሎ ይያለ አባቷ በህይወቱ ይያለ ወንድሟ ያባቷና የናቷ ወንድም ሊድራት ይችላል። ምክንያቱም አባቷ አደበቢስና በጣም እንትን ልኩ ያላየ ሰው ነው። እሺ ወንድሟም የለም ወይም እንብ ያለ ወንድሟ ያባት ወንድሟ ወንድሟ ሲል እንግዲህ ሁሉም ወንድሞች እንብ ካሉ ማለት ነው እንጂ እዚህ ላይ ደግሞ አንድ ነገር አለ። ወንድሟ ታናሽ ያለ ታላቁ ያለ ተንሹ አይድራትም። ላ እንደዚህ የሚባል ነገር የለም። ወንድሟ ይሁን እንጂ ታናሽ ይሁን ትልቅ እዚህ ላይ በእስልምና እንትን የለውም። ከዛ በኋላ ወንድሟ ሸቂቅም ቢያለ ወንድሟ ባባት እነዚህም ባለ አጎትዋ ያባቷ ወንድም እዚ ላይ በመሐከል ላይ ልጅዋ ካለ ደሞ የወለደች ልጅና ባለቅ ልጅ ካላት ደሞ እሱ ደሞ ሊድራት ይችላል በሙሉ ቤተሰቦቿ እንቢ ያሉ ግን እንቢ ሲሉ ከሸርዕ የወጣ እንቢነት ነው እንጂ ሸርዕን የተከተለ አይደለም አባባሌ ምንድነው ለምሳሌ እሷ አንዱ ዱሬ ሆነው መጠጥ የሚጠጣና ሲጋራ የሚያጠስ ሰላት የማይሰግድ መጣና በጣም ወደደችው እንቢ ሲሉት ሸርዓዊ ነው እንቢ እንቢ በቃ ግን እሱ አባቷ በዘር በገንዘብ በማህር በምን በምን አለምንም ምክንያት እንቢ ካለ ግን تسقط ولايته طيب ሁለተኛው تسقط ولايته ሶስተኛው እንደዚህ ቆን በሙሉ ቀጣ ወደ ቃዲ ተሄድና ቃዲው አባት ሆኖ ይድራታል ልጅቷ ሳታገባ አትኖርም ዋናው ችግሩ ምንድነው እህቶቻችን ዕልም ስለሌላቸው ጅህልነት ስለሚያጠቃቸው እንደዚህ አባቴም ቢያለ ወንድሜም ቢያለ ተብሎ ወይም አለ ወልይ አምር ያገቡና በዚና ይወድቃሉ ወይም ደሞ ሳታገባ ትከርማለች አዲን ዋሰ አዲን ሳህል አዲን حقيقة دين الإسلام لهل من ممتش نقر نوي أدرق الله سبحانه وتعالى ما يكفري بسم الله السلام عليكم ورحمة الله وبركاته يا ويني ترانو قدم يسوان بيتا يقولت يا أستاذ عنده تيتي يكي شو من دنو يالا نيكا يولد السيد ماقبات تجلال لچوينو يالا يميقبات سلج ማውቅ አለበት ወይ ነው ምክንያቱም በዚህ ላይ ተወለደ ልጅ አለ በማህላት በሷ ማለት ነው ልታገባ ፈልጋለች አንደኛ ማግባት ይችላል ወይ ነው ሁለተኛው ደግሞ ለበኒ ያን ኒካ የወለደች ልጅ አለና ያ ልጅ ማሳወቅ አለብኝ ነው የምትለው ማይክ ፍሪ ሰላም አለይኩም ለበረካቱ እዚህ ላይ ወንድሞች ትችላለች አትችልም ይህ ሌላ ጉዳይ ነው ትችላለች ማን ይከለክላታል شرعي يتكتل سو كونه يميسجد نو دينوم طرو نو اسوا دمو او تساستالچ ارغزچ ولدچ بكا يتولدو لج غنيت يلهوم كذا كاديسو بال من غنيت الله لمثال فاطمه عنده عبد يميبال متانا بغوادنينت اساتاتنا ساتچ ارغزچ ولدچ توبالچ انا لجو يزينا لج بيهونم اهون አንዱም ኢብራሂም የሚባለው መጣና ለገባት ይፈልጋል እዚ ላይ ምክር ነው ምንሰጠው አንተ በዚና የታወቀችው ሴት አታግባ ይሄ ነው ምንለው ላኪን ቶባ ብላ ወደ መንገዱ ተመልሳ የዚና ልጅ ቢኖራትም እና አላህ Subhanahu Ta'ala ይቱቡ አላ መን ታብ ካንተም ልትበልጥ ትችላለች ከባልዋም ልትበልጥ ትችላለች አልሰማችሁም እንደ አልጋመዲያ አልጋመዲያ የምትባለው በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ያኒ ያረገዘችና በዚና አርግዛ ልጁን ይዛ መጣ ስንት ነው የተገኘው ወላሂ በመጨረሻ ያኒ ረጅም በድንጋይ መትዋት ተብሎ በድንጋይ እስከምትሞት ድረስ ይመትዋት አንዱ ነው ለዕነቱላህ ዐለይኪ ወይም ደሞ ኡፍ ለኪ ምናምን ብሎ ሰደባትና فقال النبي صلى الله عليه وسلم ما አሉተው እንደዚህ አትበል لقد تابت توبة لو وزع على 70 من أهل المدينة لوسعهم إلى النبي أو في رواية أخرى يعني لو لقد تابت توبة لوسع لأهل المكس نزيل على النبي يعني تلك توبة أنه يدرقه كذيه بلاي من تغنيال من تفلق لها لوت جادت بنفسها نفسوان لسيف ستتش نفسوان انغتوان لموت يسطتشو كزي بلاي توبت من تفلقالالو عندو دومو اندزي سوال غامدي يانيش معز يميبالو دومو لك اندزي زينا درغو يعني يموت قطع تفردوبت نا لهولتوم نبياتش منالو سواما هون بجنة يوانيش نيش بجنة غبتا يعني جزاوان تكفلالتش لمن تسدباتال لهالو تنبياتشن ስለዚህ አታኢቡ ምን ዘንብ ከመን ላ ዘንብ ለሁ ተውባ ካለች ታገባታለህ እንጂ ታገባታለህ የዚና ልጁ ምን ግኘ ሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ፣ ጀዛከላ አላህ ያቆየት። ኡስታዝ እኔ ጥያቄ በመህር ላይ ነው። ለምሳሌ መህሩን ማለት ነው ኡስታዝ፣ መህር የምነጋገረው እኔ ነኝ ወይንስ አባቴ ነው? እንደገና ደግሞ መህሩስ ለአባቴ ነው የሚገባው ለእኔ ነው? ለእኔ ከገባ አባቴ የዱንያ ሰው ቢሆን እኔ ልጁን ከወደድኩት ኢማኑ አህላቁ ከተስተካከለልኝ መህሩን በራሴ አሳንሼ ብቀበልስ ካገባሁት በኋላ እሱ ሁለመናዊ እኔስ ከሆነ መህሩን ብቀንስለትስ የግድ አባቴ ካልተስማማ ያ ነገር መጽደቅ የለበትም ወይ? ነው መነጋገር ያለብኝ እኔ ነኝ ወይ አባቴ ነው መህሩ የሚለው ነው። ማይክ ፍሪ ኡስታዝ፣ ግልጽ ከሆነሉት። እሺ፣ ጥያቄው ግልጽ ነው። እዚህ ላይ ምንድን ነው የምንለው? ባህል አለ፣ ዲን አለ። በባህላችን መህሩ ተቀብሎ አባቴዎ ለፈለገው የሚያውለው እሱ ነው። ይህ ባህል ነው። በዲናችን ግን ጠቅላላ የመህሩ ጉዳይ የባልየው መቀበልና አለመቀበል ጠቅላላ የሴትዋ መብት ነው። ልብ በሉ ወንድሞች፣ ለምሳሌ አንዲት ዛህራ ነው ስሟ። አንዱ መጣና ሊያገባት ይፈልጋል። መጀመሪያ ሸርጡ ምንድን ነው? የጋብቻው ሪደ ጠረፈይን። እሽ ማና ሪደ ጠረፈይን? እሷ መውደድ አለባት፣ እሱም መውደድ አለበት። ሁለቱም ከተዋደዱ አባት የተቀረው ማሟላት ነው እንጂ ምንም ግንኙነት የለውም እዚህ። ይህ አንድ ነው። እሺ ላ የምትለው እሷ ነች። ሁለተኛ መህሩ፣ በል ዑለማ ምን ይላሉ? አልመህሩ ሙቃበል አልፈርጅ አሉ። መህሩ የብልቱን ክፍያ ነው ይላሉ። በሌላ አነጋገር ወንድየው መጥቶ የሚስቱን ብልት ሐላል የሚያረገው መህሩ በመክፈል ነው። ጠይብ፣ ብልቱ ከማን ጋር ነው ያለው? ከልጅቷ ነው ከአባቷ ነው? ስለዚህ መህሩ 100% የእሷ መብት ነው። ከፈለገች ለባልዋን ለመመለስ ትችላለች። ባሌ ሐቢቢ መህሩን ተቀብያለሁ፣ ግን አንተ ችግር ስላለ ተፈደል ብላ ልትሰጠው ትችላለች። ከፈለገች ለአባትዋ ለእናትዋ ከፈለገች ለሷ መህሩ ጠቅላላ የሷ መብት ነው። ስለዚህ ልትተውም ትችላለች። አባቷ እዚህ ላይ ምንም እንትን የለውም። ግን መረዳዳት የሚባል አለ። ልጄ እንዴት ነው አሁን እኮ በጥቂት መህር ከወሰደሽ ነገ ይንቅሻል፣ ነገ ይረግጥሻል። ምን አባትሽ አንቺ ደግሞ አለ መህር አይደለም ያገባሁሽ ርካሽ የሆንሽው ምናምን ብሎ እና እንደዚህ ስለማይልሽ ብሎ ይመክራታል እንጂ መህሩ የሱ መብት ነው። ኢንሻአላህ ማይክ ፍሪ። ያሉ ጥያቄዎች ወንድሜ አዝሚን እየሰማኸኝ ነው? አዝሚን አለ? ኡስታዝ አዝሚን። እሺ ወንድሜ አዝሚን ካለ አው መርሐባ አዝሚን። እንግዲህ አሁን ልክ ለሶስት ሰዓት ስለተናገርኩ እኔ ማይኩ ሰደውና የተቀሩ ጥያቄዎች መልስላቸው። ከዛ ቀጥለህ ደግሞ እንግዲህ ሩሙን ትመራለህ ብዬ እንትን ላለሁ። ባረከላሁ ፊክ ማይኩ